ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا، من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم. أما بعد، إنجليزي شكرا أن تكون ترسلنا وياك النار بزاني عبد هذه كم يوم من جمره؟ ماشي. هذه توجيهات الإسلام. إنجدي يا سالف كلاتو የኢስላም ምክሮች ናቸው ማለት ነው። ሸኹ እንግዲህ ብዙ ነገር ተናገሩ ነው መረጃ መጡት እንዳትሩት ሐሳቡ እንዳይበታተንባችሁ። ሐዲ ተውጂሃቱል ኢስላም እነዚህ እስላማዊ ምክሮች ናቸው። እስላም የሚመክራቸው ምክሮች ናቸው። እንግዲህ ሌሎች የሚመክሩት ምክር ይኖራል። ሌሎች የሚጣሩበት አቅጣጫ ይኖራቸዋል የራሳቸው አቅጣጫ። ይሄ እስላም ጥሪ ነው። የእስላም አስተምሮ ነው። አማ ጠሪቁ አህሊ እስላሚ የእስልምና ሰዎች መንገድማ ማለት ነው። የእስልምና ሰዎች መንገድማ فقد قالت ام سلمہ رضی اللہ عنہ ام سلمہ الله መልካም ተራውን ይደልላትና እንዲህ ብላለች لما نزلت هذه الايات እነዚህ አንቀጾች በወረዱ ጊዜ ምንድናቸው እነሱ يدنين عليهن من جلابيبهن የሚለው ማለት ነው። ይጣሉ በላያቸው ላይ ከጅልባቦቻቸው የሚለው የቁርአን አንቀጾች በወረዱ ጊዜ ማለት ነው። خرج النساء والانصاري ወጡ የአንሳር ሴቶች የመዲና ሴቶች ወጡ ማለት ነው። ካአነ አላ ሩኡሲሂነ ያለ ይመስላል በጭንቅላታቸው ላይ ማለት ነው። በጭንቅላታቸው ላይ ያለ ይመስላል አልቁርባኑ ይሄ ቁርባን ያለ ይመስላል ምን ሰኪነቲ በጣም ከመረጋጋት የተነሳ ምንድነው አሞራ ምንድነው ቁርባን ምን ሰኪነ ማለት ያረፈ አሞራ ይሄ ምንድነው የሚባለው ቁራ አርፎ ማለት ነው። ቁራ አርፎ ይመስላል እነሱ ላይ ማለት ነው። ቁራ ያረፈባቸው ይመስላል። ወባኑ ምንሰኪነቲ ማለት ያረፈ የሆነ ቁራ ያላቸው ላይ ያለ ይመስላል። ቁራ ያላቸው ላይ ያለፈ ይመስላል ማለት ነው። ጥቁር ከመሆኑ የተነሳ ነው። ልብሱ ጥቁር ነው። ይሄ ወባን ልክ ወራብ እንደምንለው ማለት ነው። ወራብ ነው። ወባን ወራብ ነው። አንዱ ወራብ ነው። ሌላኛው ቁርባን ነው ብዙ ቁጥሩ ማለት ነው። ምንሰኪነቲ ወአለይሂነ በላያቸው ላይ አክሲየቱን ልክ በላያቸው ላይ ያለ ስለሆነ ነው። በላያቸው ላይ ያለ ስለ አክሲየቱን ልብሶች ወይም ልብስ ያለ ስለሆነ ነው። ሱዱን የልበሱነሀ አክሲየቱ ሱዱን የልበሱነሀ ማለት ይችላል። ጥቁር የሆነ ልብስ ማለት ነው። የልበሱነሀ የለበሳቸው የሆኑ በላያቸው ላይ ምኖች ነበሩ ልብሶች ነበሩ ማለት ነው። የሚለብሱት ልብስ ነበር ላይቸው ላይ አላህ Subhanahu Wa Ta'ala ይሄን የቁርአን አንቀጽ ባወረደ ጊዜ ማለት ነው። ስለዚህ የሙስሊሞቹ ተግባራ እንዲህ ነበር ነው። አላህ የሆነ ነገር ካመጣ በኋላ ሌላ አማራጭ ስለሌላቸው አላህ እንዳለው ማለት ነው ማካነ للمؤمنين ولا المؤمنات للمؤمنات ወንዶችም ለወንዶችም ለሴቶችም የላቸውም ማለት ነው። اذا قد الله ورسوله امرا الله انا ملكተኛው የሆነን ጉዳይ ከፈረዱ በኋላ አይكون لهم الخيرة من امرهم ሌላ አማራጭ ሊኖራቸው አይችልም ለሙእሚኖች። ስለዚህ አንቀጹ ወረደ ተግባራ ነው። ልክ የኸምርም ክልከላ በወረደ ጊዜ አላህ Subhanahu Wa Ta'ala فهل انتم منتهون ሲል አላህ Subhanahu Wa Ta'ala ተከለከላላችሁ አትከለከሉ ፈንተሃይና ተከልክለናል ያሉት እነ ዑመር ኢብኑል ኸጣብ رضی الله عنه ተከልክለናል በቃ ተከለከላላችሁ አትከለከሉ ተከልክለናል ብለዋል። ልክ እንደዚህ ነበሩ ነበረ የሙስሊም የእስልምና ትዕዛዝ ሲያከብሩ። وقالت عائشه رضي الله عنها عائشه رضي الله عنها እንዲ ትላለች ما رايت افضل من نساء الانصار ትላለች አይቼ አላቅም በጣም ምርጥ ማለት ነው። من نساء الانصار ከአንሳር ሴቶች በጣም ምርጥ አይቼ አላቅም በላጭ اشد تصديقا لكتاب الله تعالى اشد تصديقا በጣም የበረታ እውነታ ባዮች ማለት ነው። تصديق مالك اونت بايناچو الذين صدقوا الله مالتنو تصديقا مالت هي نو صدقوا الله ورسوله صدق يميبالو بزي نو عند سو صدقوا الله ورسول الله ان ملكتني يامطوتن نجر يا لمنن ترتر فعلى الراس والعين يميقبل سو هي صدق يبالك سلازي بتاعي مرتا صدق يالاچو سوچن علايهم لله سبحانه وتعالى مصاف تلالچ ولا ايمانا بالتنزيل ኢማንም ያላችሁ በተንዚል አላህ ባወረደው ነገር ማለት ነው። አላህ ባወረደው ነገር ደግሞ የሚያምኑ ሰዎች እንደነሱ አይነት የአንሳር ሴቶችን አይቻላቅም። በሌላ ቦታ ላይ ኒዕመን ኒሳኡ ኒሳኡል አንሳር ትላለች። እንዴት ያምራሉ የሴት ከሴቶች የአንሳር ሴቶች ናቸው የሚያምሩት። አይሻ ረዲየላሁ ዐንሃ ለምን لا يمنعهن الحياء من التفقه الله سبحانه وتعالى الله يوردون دين لمردات حياء انكو اي كلكلاتهم جلالج بقى سيك نبرا لك ان مسلم يالوت يعني ابن مالك النار مالك النسون مع اسم الكتانو من اين السيطوش ناش يعني صار سيطوش ان دي حياء كما رجاتشو هجاباتشو كما تبقاتشو دين انكو لمردات حياء اي كلكلاتهم نبرا تلالج لا يمنعهم الحياء من التفقه في الدين ዲንን ከመረዳት በቃ መታ ሙስሊም የጠየቀችውን ታቃላችሁ። ሴቶችን እህትላም ሴቶችን እህትላም አስመልክቱ እነሱ ናቸው እነኚህ ሴቶች ማለት ዲን ላይ በጣም ጠንካራ ነበሩ ለመረዳት እና ኢማንን ቢተንዚል لقد نزلت سوره النور سوره النور በርግጥም ወረደች وليضربن بحمورهن ميلو ማለት ነው የጣሉ ይሄ ሁሙራቸውን ይጣሉ ايه شرم ميلبسوت اللبس لايتشون يمتقللوا بتن بلنا البلفهم على جيوبهن كانغتاچو جمرو انغتاچو يشفون ايه لمندنو انغت يتتقسوا الجاهليه سيتوج انغتاچون نبر ميغلطوت انجي صغوراچون شجران نبر يشفون نبر الجاهليه سيتوج انغتاچون نبر من ميروت ميكفتو ينبروا الله سبحانه وتعالى انغتاچو يشفون بزاو عزذاچو يلالو اشي فانقلب الرجل ስለዚህ ይሄ ቁርአን አንቀጽ ወረደ ግዴ ታለች አይሻ ረዲየላሁ ዐንሃ ንግግሩ አላለቀ فانقلب الرجل سويو تملس الى امراته ولمستو تملس وابنته وللجوم واخته ودهته ይሄ ቁርአን አንቀጽ ወረደ ግዴ ማለት ነው وكل ذي قرابه وكل ذي قرابه من وكل ذي قرابه فانقلب الرجل الى كل نو كل بكسره الى امراته وابنته واخته وكل ذي قرابته وده كلهم بقى قرب يميلاتهم سوي زمدوچ يهونو سويچ گا تملسوا لب بلو انيا توجيهاتوچو ايه تقوما مكر لانيام چمر نو سيتوچن بيتا يملكت انداي مسلاچ انيام حلافينت አለብን ايهنا انقز بسمو گيزي صحابوچو ياربوتن نو ينبرون يوسدو ترمجا سيتوچن بيتا يملكت نو كلبسيت تلبس الناسو ناچو يلبسو يتبل وندا يملكتو انداتن كلكم مسؤول عن رايتي يا انداندچين انيا حلافينت ባለብን ሰዎች እንጠየቃለን በሚስቱ ይጠየቃል ሰው በእቱ ይጠየቃል በልጁ ይጠየቃል ምክንያቱም አንተ በዛ ጉዳይ ላይ ተገቢ ሰው ነህ ለመናገር አንተ እየተጠበቅ አንተ መናገር ያለብ ማን መጥቶ ይናገር ስለዚህ ሐላፊነታችን ነው ወጣት መቻል ይኖርብናል ነው እንደነዚህ ሴቶች ذي قرابته فما منهن امراه ማለት ነው ከነሱ መካከል አንድም ሴት የለችም الا قامت الى مروطها المرتحلي ከዛም فاعتجزت ማለት ነው به تصديقا وايمانا بما انزل الله به في كتابه فما منهن كنلسو يلم ማለት ነው እንግዲህ ሴቶቹ ከደረሱባቸው ምንድነው ወንዶቹ ከደረሱባቸው ሰዎች የሉም امراته عندهم سيد ዘመድ ሆኑ እህት ሆኑ ሚስት ሆኑ ሴቶች አሉ ወንድ የደረሰባቸው ማለት ወንዱ ይሄደላቸው ማለት ነው ሊያስተምራቸው الا قامت يتنساش بيون انجي الى مروطها المرتحل مروط مالت هي يميلبسوت يهونا قدام اندتبالو هي الله سبحانه وتعالى خمور يالونو شارفاچون وي دمو هي مندنو ميبالو مقربنو ميبالو رجيم مالتنو مرتحل يهونو رجيم سفي يهونو مالتنو فاعتجزت به بسو يتشفلچ بيون انجي مالتنو فاعتجزت كذا هين يازچنا مروطان مرتحل يهونون صف يهونون شفان يهونون كذا بذا من ارغچ فاعتجزت به بسون تشفنچ عندن سيت አልቀረች من دي هونچ بتون انجي لمن تصديقا وايمانا اونت لمالتنا كايمان انصار كما من انصار نو هين يارغوت بقى يالاچو لبس كله هي نبراچو شارب ياندانداچو سونناچو يتطللوتال شفنوتال ملو بملو سونناچو ልክ እንደዛሬው ምናልባት እንዲ ተሰፍቶ ተስተካክሎ የነበረ ጅልባብ እንኳን ባይኖር እላያቸው ላይ ለቁት ነበር ሙሉ በሙሉ ይሄን ይቃቡ ምኑ ራሱ ልብሱ ይተያዘን ለብቻው ይቃብ ለብቻው ጅልባብ የነበረ አይደለም ይሄም ለብቻው እንደዛ ነው በዛ ሰዓት የለበሱት ሴቶቹ ማለት ነው አላህ Subhanahu Wa Ta'ala ይሄን ሲያዛቸው ወኢማንን بما انزل الله في كتابه كما منن ማንጻር ነው ይሄን ያደረጉት ተስዲቀን ወኢማንን ነው እነት ነው ትክክል ነው አላህ ያዘዘው ለኛ በላጩን ነው ከማለትና እንደገና ደግሞ ይሄንን ኢማን ነው በራሱ አላህ Subhanahu Wa Ta'ala መተልስል ሆነ ማለት ነው ይሄ እንግዲህ የሙስሊሞች የእስልምና ምክር ሙስሊሞች ላይ ያሳደረው ተጽኖ ነው ወዲያው ነው ይሄ ነው ተስሊም ማለት እስላም ማለት ወልኢስቲስላሙ ሊላሂ ማለት እንዲህ ነው ልብ በሉ አውጥተን አውረደን ይመቸን ይዘን ሳይመቸን ጥለን ይሄ እስቲስላም አይባልም መስለም አይባልም ይሄ አላህ Subhanahu Wa Ta'ala ይሄንን አይነት መስለም ያሉ ሰዎችን ነው ምን ያላቸው ወሚን الناس من يعبد الله على حرف ያላቸው ከሰው ልጆች አሉ አላህን የሚያመልኩ ጫፍ ላይ ሆነው ያላቸው እነዚህ ነው ነበሩ ሲመጣ ለከተል አለከተል ለስራው አለስራው ለታዘዝ አልታዘዝ ገና እዚህ ያሉት ሰዎች አላህ እንደሚላቸው من يعبد الله على حرف ነው እነዚህ ሰዎች ደግሞ አደጋ ላይ ናቸው ፈተና ከመጣ ይንቀለብ على وجهه ፈተናው ራሱን መልኩን ፈተና ላይ ብሎ አይደለም የሚመጣው የሚገርማችሁ ደግሞ ስለዚህ እቺ ሴት መጀመሪያ እንደሰማች አልተገበረችም የሆነ ጊዜ ተጠብቃለች አንተም እኔም እንደሰማን አልተገበር ጊዜ ነው የምንጠብቀው ዳር ላይ ነው ያለነው ፈተናው ወዴት እንደወሰደን አናውቅም ወስዶ የሆነ ቦታ ይጥለናል በቃ በዚህ አቋማችን ሆኖ አላህ እንገናኛለን ይሄ ነው ግልጽ ነው አይደል ስለ አላህ Subhanahu Wa Ta'ala ادخلوا في السلم كافه ነው በስልም በመታዘዝ ላይ ቀጥብላችሁ ግቡና እነኚህ ሴቶችም ይሄ የሚለብሱት የነበረው ልብስ ሙሉ በሙሉ ላይቸው ላይ መጣል ላይቸውን መሸፈን መጠቅለል መፈዓተ ጀዘት ተጠቀለለች ተሸፈነች ማለት ነው ቢሂ ተስዲቀን ወኢማንን ቢማ አንዘለላሁ ፊ ኪታቢ እሺ አፈላ ናኹዙ አይሁል ኢኽወቱ ኢያሉ እሺ አንይዝም ወንድሞች ሆይ አፈላ ናኹዙ ታዲያ ሳንይዝም እሺ ወንድሞች አይሁል ኢኽወቱ እናንተ ወንድሞች ሆይ በሃዲ ተውጂሃት الاسلاميهቲ ኢስላማዊ በሆነ ምክር ተቆማ አቅጣጫ ማለት ነው አንድ መከ አንይዝም ወይ ማለት ነው ወነዕተብረ بطريق اهل الاسلام نعتبر አንጓዝም እንደገና ማለት አንገነዘብም እንደማለት ነው ተገንዘበን አንጓዝም ዒብራ ይሄ فاعتبروا فاعتبروا ማለት ልብ በሉ አስተንቱን ያዙም ይሄንን አንይዝም አናስተነትንም بطريق اهل الاسلام የሙስሊሞችን መንገድ የሙስሊሞችን መንገድ አናስተነዘ ሙስሊሞች እንዴት ነበሩ ይሄዱበት አያችሁ ቀደም እንዴት እንደተገበሩት ማለት ነው ወረደው ተገበሩት አበቃ ይሄ ነበር ይሄን አናረግም ወይ አፈራነ ተቂላህ አዘ ወጀላሉ አላህን አንፈራው ለምን አላህ ማይፈራው ነው አላህ Subhanahu Wa Ta'ala መገናኘታችን ደግሞ አይቀርም ፈራ ነው አልፈራ ነው አላህ Subhanahu Wa Ta'ala ለዛ ነው ፈተቁላህ አላህን ፍሩስ የሚለን ማለት ነው ለምንድን ነው وانكم ملاقوه سن تገናኝታላችሁ መገናኘታችሁ ነው ይቀር እና አላህ ይፈራም ወይ አፈላ ንተቂ الله عز وجل አላህን አንፈራው ወይ ማንንም እንፈራው ነው አሁን አላህን ፈራቻ ሰው አላህን ከመፍራት ይልቅ ዛሬ ያላህ ፈራቻ ሰው የሰው ፈራቻ ይበልጣል ሰው በመፍራት በጣም ፈራቻ በስቶብናል ማለት በጣም ፈሪዎች ነን በተለይ አዳኡላህ ያላህን ጣላቶች ከልክ በላይ እንፈራቸዋለን አላህን ደግሞ እንደዛ እንፈራ ማለት ብዙዎቹ ያላህ Subhanahu Wa Ta'ala ባሮች እንዳሉ ሆኖ ማለት ነው ጀግና ይጣፋም ከሁለቱም ጾታ ግን አላህን አንፈራውም ወይ ነው አፈላ ነተዳረኩ ما وقع فيه كثير من النساء አፈላ ነተዳረኩ ነተዳረኩ ማለት አንደርስለትም ወይ ምን ማለት መدرس ማለት ይሄ አንድ ለአንድ ለችግሩ መፍትሄ ማግኛ ሆኖ የምንድነው የችግሩ የመፍትሄ አካል መሆን ማለት ነው ይሄ ተዳሩክ ይባላል ለነገሩ መدرس እንደረስላችሁ ሲባል ምን ማለት ነው ችግራቸው ንፍታ ማለት ነው እሺ አፈላነ ተዳረኩ ማوقع فيه كثير من النساء አንደርስበትም ወይ ለምን አንደርስለትም የወደቀበት የሆነውን كثير من النساء ዛሬ ወደቁበት የሆነውን ብዙዎቹ ሴቶች ማለት ነው ይሙኻለፈቲ ጠሪቅ اهل الاسلامي የእስልምናን መንገድ ከመካለፍ ለቅ ያሉበትን ስታዩ እስልምናን ኻልፈውን ያሉት አብዛኞቹ ማለት ነው ወነልዘመሁን الناس ይዛቸውም الناس ይዛቸውም ማለት ነው መልዘምሁን ማለት ያዙ ብለን الناس ገደዳቸው الناس ጨበጣቸው الناس ልክ ይሄ لازم መሆኑን ግዴታ መሆኑን الناس አውቃቸው الناس ጨበጣቸው ከዚህ ጋር እንዳና ቆራኛቸው ማለት ነው ወለልዘመሁን ቢስሉኪ ሰሊም ቀጥተኛውን መንገድ እንዲይዙ الناس ጨበጣቸው አንደርሰላቸው ለዚህ ወንድሞቼ ይያሉ ነው ይሄንን ለምን ነው ዝም ብንለው والصراط المستقيم ቀጥ ያለውን መንገድም ሙላዘማ እንዲያረጉ አጥብቀው እንዲይዙ አናረጋቸው ወነልዘመሁን ማለት አፈላ ነልዘመሁን እንደማለት ነው ከዛኛው ጋር ነው ጥያቄው بالطريق السليم بالسلوك السليم والصراط المستقيم حتى يكون مجتمعنا انديهون مالتنا انديهون حتى زيغا لا الا لمكن لا ريزن حتى يكون مجتمعنا ايه ما برسباتن انديهون من انديهون مجتمعا اسلاميا اسلاموي يهونا ما برسب انديهون اسلاموي بك اسلامن يمينور ما برسب انديهون لذي بودي اندرسلتم ኃላፊነታችንን አንወጣም አይመለከተንም ዝም ነው ምንለው ሰዎች በተቃራኒው ሙሐረባ ይዟል ሂጃብን ሙሐረባ ይዟል ምንድነው ተሐጁብን ሂጃብ መልበስን ወይም ደግሞ መሸፈንን ሐያን እየተዋጉት ነው ምን ያበረታቱ ተበሩጅን ያበረታቱ ዚናን ያበረታቱ ፋንሻን ምንም ያበረታቱ ነው ያሉት ምንም ይሄ ግልጽ ለእናንተ በተለይ ምንም የማይደበቅ ነው ለኛ ያለንበት ነው እስቲ ይሁት ማአሲያውንና ፋይሻውን ይሄ ተበሩጁን ተመሩዱን ይሄ ያላህ ሱብሃነሁ ወተዓላ እርግማን ያለበትን ነገር ምንም አይመስላችሁም ዝም ሲሉት ነው የምታዩት ምንም አይመስላችሁም ያበረታቱ ነው የምታዩት በለብያንዳንዱ በአደትም ይሁን ባለባበስም ይሁን ባነጋገርም ይሁን የሚዋጉት አላህ ሱብሃነሁ ወተዓላ ያዘዘውን ብቻ ነው ለሰከንድ ማይራ ይፈልጉ ለሰከንድ አሁን አስቡት የሆነ ነገር እስላማዊ የሆነ ነገር እነሱ የከለከሉትን አድርጋ ወይም አድርጋ ብትገኝ እንዴት አይነት ይሁን ነገር እንደተፈጠረ እኮ ነው ግቢ ውስጥ ወይም የሆነ ቦታ ምን ይፈጠር ግርግር ይፈጠር በቃ የመጨረሻ ማስተንከያ ምናምን ነው የሚባለው ልክ የሆነ ማአሽያ እንደሰራህ ማለት ነው ግን እነዛ ሙተበረጆቹ ወሳት አመጸኞቹ ሰዎች ግን ያሉበትን ሐልዩ ምንም አይመስላችሁም ዝም ነው ስለዚህ ለዚህ እኛ ምን ማድረግ አለብን ምን ይችላል ሁሉ ማድረግ አለብን ቢያንስ እኛ በምን ይችላል ደረጃ ማለት ነው በቤተሰቦቻችን በልጆቻችን ከዚህ በኋላ በሚኖሩን ማለት ነው እና በህቶቻችን በእናቶቻችን የመሳሰሉት ላይ ተጽኖ መፍጠር አለብን እንጂ ነገሩን ችላ ማለት የለብንም በጣም አህም የሆነ ትምህርት ነው በዚህ ሰዓት በጣም አህም ምናልባት ማስፈልግ መስሎ ሊታያችሁ ይችላል አር እጅግ በጣም አህም ነው ሙሐረባው በስቷልና እዚህ ጉዳይ ላይ ይሄንን የሚጓጉ ሰዎች በስተዋል ወለው ምን አህል الاسلاميين ሙስሊም ነን ከሚሉ ናቸው የሚገርማችሁ ነገር የሚብሰይ አሁን የሆነ ቦታ ላይ ባለፈው ኒቃብንና ሂጃብን እዛ ስብሰባ ውስጥ አንድ ሙስሊም ካፊር የለም ይገርም አንድ ካፊር የለም ልጅ እንደነገረኝ ሁሉም ሙስሊሞች ናቸው ሁሉም ግን የዚህ ምን አለባቸው ጥላቻ አለበት አሁን መልኩን ቀይሮ መጥቷል እንደዚህ ሌላ ሻርፕ ተደርጎ ስለዚህ አሁን እንደገና ደግሞ ሌላ ምን ያስፈልጋል ሌላ ምን ያስፈልጋል ዘመቻ ያስፈልጋል ይላል ማን ሙስሊሞች ሌላ ዘመቻ ያስፈልጋል ምክንያቱም ኒቃብ የነበረው ሻርፕ ያደርጉ ስለሆነ አሁን ሌላ ዘመቻ ያስፈልጋል ይላል ማን ሙስሊም የምትለው ማለት ነው ካምሮቹ እንዳሉ ሆኖ ስለዚህ ይሄንን አንደርስለትም ዝም ነው የምንለው ነው በተለይ እንዳልኳችሁ በማስተማር ሙስሊሞቹን ሴቶቹን ጠንካራ በማድረግ አቋማቸው ጠንካራ እንዲሆን በማድረግ ለዱንያና ለዱንያ ነክ ነገሮች ተልፈስፈው ራሳቸውን የሚሸጡ ሳይሆኑ ራሳቸውን የሚያጋልጡ ሳይሆኑ በአቋማቸው የሚጸኑ አላህ ሱብሃነሁ ወተዓላ እስኪገናኙ ድረስ ባሉበት የሚኖሩ ሰዎችን ለማፍራት ጥረት ማድረግ ይኖርብናል ነው ሌላ ነገር የለውም እሺ ولا يغرنكم ما يقولك متى عنده ولا يغرن من دنو حتى يكون مجتمعنا مجتمعا اسلاميا في رجاله بوندوچ اسلامي ماحبرسب ونسائي نسيتوچ اسلامي ماحبرسب في عباداته باملكو تكبارو اسلامي ماحبرسب واخلاقه باسن مغبارو اسلامي ماحبرسب يهون زند ماحبرسباچ يهن الله سبحانه وتعالى يغزنال انوكر وي ويم انتغام لذي انتغام وي نو يلاچو ولا يغرنكم እንዳይሸውዳችሁ እንዳያታለለ እንዳትታለል من لا يؤمن بالله واليوم الاخر بالله ان በመጨረሻው ቀን የማያምን የሆነ ሰው እንዳያታለላችሁ እንዳይሸነግላችሁ እነሱ ምናልባትም የሚወግቱለትና የሚከራከሩለት ነገር እንዳይሸነግልሽ እንዳይሸነግልህ ያአላህ እና የመጨረሻው ቀን ኢማን የላችሁ فان هذا التبرج ይሄ ተበሩጅ ይሄ መገላለጥ ይሄ መገላለጥን አደባባይ መታየት ወስያቡል ቀሲረቱ እቺ አጭር የሆነች ልብስ ማለት ነው ወደይቀቱ ጠባብ የሆነች ልብስ ኢነማ ሱኒዐት የሰማይ ተሰራችው ማለት ነው ተቅሊደ ለሁም እነሱን ተከትሉ የተሰራ ነው በቅባላህና በመጨረሻው ቀን የማያምኑ ሰዎች መንገድ እንደሆነ ሊታወቅ ይሄንን ተከትሉ የተሰራ ነው ይዛሬ ላይ مسلموش قا من ألباس مسلموش مكتبة بيشت مسلموش ألباسات بوتيك بيت بيشت لو مسلموش تقولوا تزغايتو بيشت بيون أبايون منو مالنو إيه تسرى وددون تلوم يا الله سبحانه وتعالى تزاز تكتلو إسلامو يعدل قوسا يعني يسرد هؤلاء يسرد لكم والله أنه يترشوك اليوم بيامنو إيه اللي بتاكي قبشا إيه دمو عوات ما ترشا عازلكم يتم وزع الشقرم الله قام الجنا يتاكينا يكرم وددون تلنا الناس يعدوننا للناس يكلاكلوننا ويم الناس ينورونا البلان كان الناس كذا زلالة ما ننورم الناس مدى الله يجنا يلو إنيا من نهجا نجنا يلو إيهن دا يشغل داتش الناس على منهم أنت عمنها لأنت عمنا شانه أشي إيه إنما صنعت تقليدا لهم وإن أعداءكم أوكو وإن أعداءكم ألا تتشوهلوا يعلمون يهتعنوا أسرق تهتعنوا أنهم الناس لو دعوكم بيتاروكو ننتن إلى الكفر ودا كهدد فتكفروا بيلوكو إنا إيمانو تتاكو إنا إيمانو تكتلوا بيلوكو لا كفرتم عندما تكدوا يقالوا عندما تكفروا بدن بادروا يقالوا ولو دعوكم بيتاروكو ننتن بيتاروكو إلى الشرك ولا شرك بيتاروكو قطة في اللبيت مالونو بزاواري تارونا لو دا كفرم ولا شركم إيه مالتي فاللغو تتاكو قطفا بك كفروا بلو قطفا بيتاروكو مالتو كسن تاند لنوري شلال ما اشركتم جنا تقارو لكو ايه شركنا نقرقن تقبرو تبيلوكو اتقارو لكو ولكن نقرقن اشي رضي يرضون ولكن يرضون منكم نقرقن كان انت يوجدالو يهلقالو ودهم يفلقالو انديو مودد بيتشارلم منكم كان انت يفلق يودالو يفلقالو من دم يفلقوت ايهديمو اخلاقكم سنم اقباراتشوهن ما ودم سنم اقباراتشوهن زيرو مادرق مالن اخلاق ابي شارقواتشوهن اسلام اي اخلاق ايهديمو هدم مالت ايه ما ودم مالتنو ليا ودمو اخلاقاتشوهن يفلقال سنم اقباراتشوهن عندان دوان زاري مسلم نو مسلم هادلن بلا بطل صلاة يساقدان مسجد نو متهو تقلانيو الله كمسجد سيوتانو متقلانيو تدنقت الله كوندن يسيتوشين بالاكمني ناري سيتوشو بزو سيتوشو قال له نقر بزو بايت توقم يعني بخبر اندام نسامو قن يعني كذي باس الله سيتوشين قاس ونطوا كاندرتوا من دنو كذي كمكا مجوع بلايا اللوك كفتونو مستقل سيت الله شتبولو سنتين نقر قن اهون الله بامساجو ساقوراجو سرياجو منامن اهون بتليه انك عاريا منام يبارو سروج كمتوهنا ايه لجمات مسلمة مسلمة لله والله انه لا تشوف تترتر الله بك ترتر يستني مسلمة يساك دنيا قبو حالتو تقل الله للا صوني مثلا السولة درقو عندك الشمات تقل لندو كيف انديك مسلمة بكاكل انديو اني قبال له بلو على ما فروم على ثم من اما المسلوم نقرون كما نتنس عدابت كما درقية تنس كما المدية تنس اخلاق عجلن يمج الرشا وراد دا درقوتان ينسوا اخلاق من الباتم كذي تريغا من دغاغا من بلنال سلطاني مسلم كون سلطاني ايدلم سلطاني ايدلم يهنن مسلم يونا سو لياسمربت يميجبو نتم سلطاني ايدلم بقى شيطان يزمنو سلطاني سايون الله سبحانه وتعالى سرنا ايدلم سو يسونت ايه يسونت بحر ايدلم بلنال بقى كسو لجوج يمتا بحر سايون من الباتم اندوم عندي يتكسو نغير ينور يونال من البات كاستاوساجو ايه ينسوا يالوبتن وانجل علماوج ابن القيم جواب الكاشي لي شيخ ابن قدامة المقدسي هي منهج الآسدين لي اسكمتو تنقرال يونجل أصل عمهات العسيان يعمل النات يبالو يسولو جوش بحرياتو تشعروا نقر ما تنزا هلو بحرياتو تش انسا ساوي النتن بلدوت نقسلنا جيت النتن يملكتو بحري ككبر قيت هازو هي عوري النتن بلدوت سيطانوي النتن النزين بحرياتو تشتاكسان الكزيفي النزي هلو النسو لعلو ايه بحاري سلطان ايد اللف ايه بحاري سلطان ابسون النسو ايه ننو انيا هون ادراك مدرقنا انزي لقر لي مدرسنا مرغات يحقاتن ايه نن مايتن يحقاتن بزي بطور منصر مارسن سلزي ايه قداي لتاوك امي قبونة امنو مارسنو انا انتن عشر اقارو بلاتشو احتا اقارو كفرو بلاتشو احتا كفرو يهديمون اخلاقكم ودينكم امنتاتشونم لعودمو يفلقالو من جهات اخرى كليلة تقجع مالتا بزي مكتوال كليلة تقجع السم من دنو من جهتي محقرات الذنوب من جهة محقرات محقر مالت فوش الناس النساج تنمش كم النلاج وانجلوش كم الناس النساج وانجلوش دايركشن مالت محقرات الذنوب مالت اني تنمش تنمش تدرق ويمي تايو بس وعين التي النزا وانجلوش مالت يحقونها الناس النساج والنسو أفن نسو يميهاتشو في عيونكم بنا انت عين يتام في عيونهم بهون عريف نبارا يحقرونها على بلدة تحقرونها نبار مهون يالبت كولدت عنده بكير ملكا منه مكلياتهم يحقرونها في عيونهم بهون طرنو كالذنب هلا فتحقرونها ان انت متاسع النصوات تنشنو بلاتشو يمتاسوات بعيناتشو اندي مالتن قباتشو ها ها تجيبو ماشي ولكن كملوا لجمر ولكن يرضونه نكركن يودالو الناس يودالو مندنو منكم كنانته يودالو مندنو يودو ان يهدموا اخلاقكم ديناچو بيودادموت من سنة مغباراچو بيودموباچو سنة مغبار حلبا بيارغواچو حيا حلبا سيتوان كسيتنت ترى اوتتو يونه ترى ياسغبواتال وندونم كسونت ترى اوتتو يونه ترى ياسغبواتال هكذا عالمن تچاوتوبتال ما مكنياتو بايكونومينا بتكنولوجي مرينت لا يسلا تكمتو بزي ميجاچو ليلوچنم امنتنم بحالنم سنة مغبارنم ممارك چلوال ايه اوك ابو الدين سووچن ايهن كل مناچون من ادرغوال وسدوال سووچ مثلا ايهودوچ مالتن سلازي كنا انت اخلاقاچو زيرو ليارغوباچو يفلغال زاري فتش است ياندندو يمسلم اخلاقنا سنة مغبار يمسلم بيتسبنا يا كذا فيت ينبر يمسلم بيتسب مالتن ولو اندو دين انكون ትምርቱ ባልደረሰበት ሰዓት የነበረው ስለዚህ اخلاقአችሁን ጆሮ አረጉባችኋል ሙስሊሞች የፈለገ ቢሆን ወንድና ሴት ጓደኛ ፍቅረኛ ምናም ቢባል ነገር ሙስሊሞች መካከለ አይታወቅም አሁን ግን ልማድ ሆኖ ይደዋወላሉ ይነጋገራሉ ዝሙቱን حلال አድርገውታል የዝሙት ቀን አላችሁ የውሸት ቀን አላችሁ اخلاقዩ የውሸት ቀን ብሎ ሰው ምንድነው የሚባል ክሬዚ ዴይ ነው ያከብራሉ ሙስሊሞቹ ማለት ነው ከለር ዴይ ብለው የእብደት ቀን ያሳልፋሉ ሰዎች ማለት ምንድነው የእብደት ቀን ምንድነው ደሞ ብለው ምንድነው የሚባል ቫላንታይንስ ዴይ ብለው የዝሙት ቀን ያከብራሉ ይሄን ሁሉ ስለ ምግባር ዜሮ ማድረግ ከዚህ በላይ ምን አለ ይሄን ሊያደርጉባችሁ ነው የሚፈልጉት እናንተ ግን ላታቁት ይችላልላችሁ ነው يهدي اخلاقكم ودينكم እምነታችሁንም በዛው ሊነዱባችሁ ነው የሚፈልጉት من جهات اخرى ከሌላ ዳይሬክሽን ይው ከሌላ አቅጣጫ من جهات جهات ማለት አቅጣጫዎች ብዙ ቁጥር ነው جهات አንድ ነው جهات ብዙ ቁጥር ነው جهات ደግሞ አንድ ነው جهتي محقرات الذنوب يتنانسوا يهونوا كهونوا وانجلوج التي يحقرونها النزا وانجلوج ማለት الناس የሚያሳንሷቸው ናቸው في اعينهم በነሱ እይታ ወንጀላት እንዴት ነች በትክክለኛ ሸሪዓው እይታ አይተም አይደለም ከዛም እናንተም فتحقرونها እናንተም ታሳንሷታላችሁ ተይዛችሁ ተከተላችሁ ማለት ነው በፋ አጥፊ ተደረገው ታቂል ስለላለው ነው እነሱ ትንሽ አርገው ስለሚያት ተራደርገው አይ አታካብደው ምናምን ስለሚሉ አንተም አታካብደው ተላለት ይዟለ ወንጀሉ ተራ ነው ላንተም ወታቱነህ ተሰራታላችሁ ምናንተም ታቱነህ ማለት ተሰራታላችሁ ተተገብሯታላችሁ እቺን ወንጀል ሀታ ተንዚለብኩም ኢለናሪ ጀሃነም አልወስዳ እስክትጥላችሁ ድረስ ማለት ነው ሀታ ተንዚለብኩም ኢለናር እሳት ላይ ወስዳ እስክትጥላችሁ ድረስ በዚህ አቅጣጫ ይመጡባችኋል በምን ወንጀል ሳይመስላችሁ ወይም ወንጀል ነው ብላችሁ ብታቁም ሲምፕል ነው ቀላል ነው ይሄ ብዙ ማይከበድ ነው ብላችሁ በመታስቡት በር ማለት ነው እዩ ይሄንን አስመልክቶ ኢንሻአላህ እናያለን ወንጀል ትንሽ የሚባለው ወቼ ነው قال النبي صلى الله عليه وسلم رسول صلى الله عليه وسلم እንዲህ ብሏል ان الشيطان قد عيسى الشيطان በርግት ተስፋ ቆርጧል አንተ عبدو الاصنام ጣውትን እንዳታመልኩ ተስፋ ቆርጧል ይሄ እሺ ይጨርሰው አንተ عبدو الاصنام ጣውትን ከመአምለካችሁ ተስፋ ቆርጧል في ارض العرب عربيه ምድር ላይ ጣውትን ታመልካላችሁ የሚለው ሸይጣን ተስፋ ቆርጧል ولكن ነገር ግን ሳይርዳሉ ይወዳል ወደፊት የሚያስደስተው ነገር አላሉ የሚያስደስተው ነገር ግን አላሉ ወደፊት ሲነተን ፊዛል ነው ወደፊት ግን ይወዳላሉ ማለት ደስተኛ የሚሆንበት አንድ ነገር አለ እሱን የሚያስወድድ እሱን ጥሩ ደና ስሜት እንዲሰማው የሚያረግ ነገር ግን አላለ ሚንኩም ከናንተ بدون ذلك منكم بدون ذلك كأنت كذي بانسوا دسلوا لهم كذي بانسوا كن يدستال كشرك بانسوا مالفاتجون ها كشرك بانسوا يدستال دون يميلوا يانسوا مالتهم نو يقرب مالتهم نو بتاچ مالتهم نو وچ مالتهم نو انتبهوا اللهم انت الاول فليس قبلك شيء وانت الاخر فليس بعدك شيء وانت الظاهر فليس فوقك شيء وانت الباطن فليس دونك شيء يميلون احباشوج دونك يميلوا اي كانت كسره مالت نو كسرهم كلاي عدلم وليس دونك شيء كانت يقرب يلم مالت نو دون ثم دنا فتدلى ثم دنا ما دنا دنا مندنو قرب مالت نو جبتوا على ين سلاميلو منالبات سلاالو اندي هيت نغروچن يانسالو بزي اغاطاميوچو تنبيه ما درغو اسفلاي ثم دنا مالت من مالت نو بلا القران لا سوره ال مندنو ثم دنا فتدلى فكان قاب قوسين او ادنى سوره سوره الطور مار سوره الطور ادلم مار مجمل والنجم اذا هوى ስለዚህ አሁን ለማለት የፈለኩት ደና ማለት ቀረበ ማለት ነው ደና ማለት ውጪ ማለት ነው ደና ማለት በታች ዱነል አሽር ምንድነው ብለው ዱነል አሽር ማለት ካስር በታች ማለት ነው ዱነል አሽር ካስር በታች ማለት ነው ከታች አላ ካስር በታች ዱነ ውጪ ማለት ነው ከዚህ ውጪ ማለት ነው ለምሳሌ ዱነ ሽርክ ان الله لا يغفر ان يشرك به ويغفر ما دون ذلك ከሽርክ ውጪ አለው ማለት ነው ስለዚህ እዚህ ጋር ደና ቀረበ ማለት ነው ለማንኛውም ከዚህ ባነሰ ከዚህ ውጭ በሆነ ማለት ነው እሺ ወላኪነሁ ሰይርዳ ሚንኩም بدون ذلك بدون ذلك ከዚህ በታች ባለ ነገር ግን እናንተ ጋር ይደሰታላሉ በምንድን ነው ቢልሙሐቀራቲ በትንንሽ በሚባል ወንጀሎች ሰው ጋር ተናንሰው በሚታዩ ማለት ልብ ነው ሰው ጋር ትንንሽ ተደረገው የሚታዩ ወንጀሎች ሙሐቀራት ይባላሉ ሙሐቀራት ዝኑብ ወይ ሙሐቀራት ዝኑብ ሰው ጋር ትንንሽ ተደረገው የሚታዩ ትንንሽ ወንጀሎች ማለት ነው وهي الموبقات والو الناسو يعلتكو الناسو ناتشو اطفيوچو وهي الناسو ناتشو اطفيوچو وهي الموبقات يوم القيامه يقيامه كن اطفيوچو الناسو ناتشو من عينت انجلوج تنديش تدرغو يميچايو بتام يميغرماچو كتالالاق انجلوج تنديش انجلوج يميبلطوبت اغاطاميال كتالالاق انجلوج ماشي تنديش انجلوجين تنديش ادرغا كاسبك معناته ለምን ይላሉ? ትልቁ ወንጀሎች አላህ Subhanahu Wa Ta'ala ጋር ሊማሩ ይችላሉ። ትንሽ ወንጀሎች ግን ሰውየው ትንሽ ነው ብሎ ስለሚያስባቸው ተውበት እንኳን ላያረግ ይችላል። እሺ እዚህ ጋር ለሐዛ ይኖረናል ትንሽ ወንጀሎችን አስመልክቶ ይሄ ራሱ ከባድ ነው። ይሄ ቢፈጅ ቢሆንም ግን ግዴም ፈጃለን። እነ ቁዳም አልመቅደቲ ቀደም ያልፈቱ kitab ላይ መንሐጁል ቃሲዲን ላይ አንድ ወንጀል ትንሽ ነው ብለህ ምታስበው ወንጀል ትልቅ ሊሆን ይችላል። አስባቦች አሉ። ትንሽ ነው ብለን እናስባቸው ወንጀሎች ትልቅ የሚሆኑበት ምን አለ ዒለም ረሂመከላህ ወቀ አላህ ይዘንልህና ይላል አስሰጊረቱ ተክብሩ ቢአስባብ በብዙ ምክንያቶች ትንንሽ ወንጀሎች ትልቅ ይሆናሉ። እኛ ዛሬ ቀለል አድርገን እናስባቸው እያንዳንዳችን ጋር ያሉ ስተቶችን አስቡ። ይሄ ነገር ካላችሁ አደጋ ላይ ነን ማለት ነው። አንደኛ وهو አንደኛው الاصرار والمو ذا ومندنو والمواذبه تمساساي ناتشو المواذبه والاصرار مالهم مزوترنا يعني اطبقو مياز تلك وانجل تنيش وانجل كتزوتربت تلك وانجل لمن وفي الحديث من روايه ابن عباس حديث سلالنو كعبد الله ابن عباس تنيش وانجلوتين اسملكتو عن النبي صلى الله عليه وسلم قال منالو لا صغيره مع اصرارنالو تنيش وانجل ميبال يلم كمزوترغا ያው ዛሬ አሳንሰን ምን ያያቸው ተራበለን ምን አስባቸው ወንጀሎች ትንሽ ወንጀል የለም ከዘወተርክበት ወላ ከቢረተ መዓል እስትግፋሪ ትልቅ የሚባል ደም ወንጀል የለም ከተውበት ጋር ስለዚህ እዚህ ጋር ማን በለጠ ተውበት ከተደረገበት ትልቅ ወንጀል ትንሽ ወንጀል በለጠ ማለት ከተዘወተረበት ማለት ነው ይሄ ሐዲስ ሰሂህ ነው እሺ ወዓለም አለ አወቅ ስለዚህ አን العفو عن الكبيرة كتللق وانجلوج عفو لتبال تشلاله ማለት ነው አዲን ቀደት ولم يتبعها مثلها እሷን አይነት አምሳያ ሳይከተላት ማለት ነው عرجا سنذي كتكجل نو كتوبة الله سبحانه وتعالى عوف من العوف عوف لمبال عن الصغيرة تلك انجلوك عوف كمبالات هي بتعام أحرى تقابينه مالتنا يزي مستاليو إلى اللو للم دينور إسلال ومن الأسباب عندنا من ألم يا مزوتر توبة كالارك سنسل ومبال انجلي لن كتلك لبلت إسلال ولتن يو الأسباب التي تعزم بها الصغائر أن يستصغر الذنوب وانجل تنمش هدرقو مصر سوجة تنمش هدرقو وانجل كسب إيه وانجل سوكا كبان وانجل تنمش هدرقو كسب يوانجل تنمش هلو راسوكا وانجل من هدرقو كسب إيه ترانج تنمش نقولو مالذنو فإن الذنب سلزي وانجل كلما استعذمه العبد عند بارع أكبرو بايو قدر صغر عند الله الله قال تنمش هلو أنت باكبر كوكوتر وانجلو الله جا تنجونا أنت دمو باكلل كوكوتر الله جا كبر يونا لنا وانجلو أنت باكلل كوكوتر الله جا قال ابن مسعود رضي الله عنه ابن مسعود ميلا الله ملكام سرون بدلتنا انديلا إن المؤمن على مؤمن هنا سو يرى ذنوبه وانجلو يميه اندم اندنو كأنه في أصل جبال كأنه ترى راسر اندالنو وانجلو ميسو إيه يخاف أن يقع عليه ترى رأو ليور كبت يدرس على الأرض لك إن دزانم يسوع مؤمن ونسو وانجل ترى راسر اندالنا يا ترى رأو ليور كبت اندالسنا وإن الفاجر عمت أن يدمو تبي تنيا أم بي تنيا سو دمو يرى ذنوبه وانجلو تون اندمن لنم يايو كذباب زمبنو ميات وقع على أنفه أفن جاولا اندال فج زمبنو اندي بلا تيدال لك اندوم تنزلائلو مجلال لك ان دزانو ميايات على سبحان الله فقال به هكذا بلو ان دزي اصحيمات اخرجاه في السيهين مخارينا مسلم يزقبوتنه فلذي وانجل ميبلتو عند كباد ميونو سويو عسان نسو سيايونو مالغنو مخارينا يليل حديثة لعنس بن مالك من الال انكم الال عنس بن مالك لتعلمو لتعملون اعمالا ظهر الى ان انت سران تسران لاتو الى اتوان تاب ايوتن هي عدقو من عيونكم بتام دقاقي هونج كنانتا ايتا انصار من الشعري كغبس تنش تدرغا متتاي انا كنا لنعد هاله انيا كن نبرن انقطرات نبر على عهد رسول الله صلى الله عليه وسلم رسول صلى الله عليه وسلم يالو من الموبقات ايو اندي غاندالوت نبي صلى الله عليه وسلم تنش تدرغو يمتاسبو انانتا كن انيا بنبر نبلسات اطفي ناتشو بلا الناس نبرال زاري كن انانتا بتام تنش ادرغاچو نو هذا رواه البخاري إمام البخاري يورونه عندنا بلال بن سعد مبالو رضي الله عنه ملال لا تنظر إلى عندات الملكة إلى صغر الخطيئة ينجل أن تنش النساء هون ما يتعلب ولكن انظر نجر قلت ملكة إلى عذم من عصيت يامس كون أكال تهلاك أنت ملكة ينجل أن تنش النساء هون يامس كون تهلاك أكال الله منه يزين أكال تملك سلذي وانجل اندات تسانس ليلانيا وانجل تلك يميون بسن تتاكسكو ايه بنقراتي لما تاكسو قزي لما قدلار اللهم ويم دمو من الباتم متاوصل اللبث بيشار اللهم يان دان داتشن لين دن تقبرو لبل النبل نقبل وانجل مالت ظلماتنو وانجل تألمانو للب لأكال دمو عدكامينو بتعم سونة اللفسفس يارقال وانجل كواي نورانم وانجل كابزان بسك أراني طاعة دمو نور في القلب قلب لي نور نو عندنا دمو سونة نميات أنكرا أنكرا رجال الله سبحانه وتعالى متعز وانجل يسرسه ويداك كمال ليلن يو وانجل تلك يميون بالسبب عندن يو أن يفرح بالصغيرة وانجل بمسرات سويو كتدست مدست وانجل مدست تنشن وانجل ترك عرقوان ويتمدح بها بسوا مراسو مياموقس كهونا مالك ني كون دي ارغي دي ساريچو ميغرماچو دي ارغي منامن يال راسو يحوغس يچلال سو كذاو لزوم دي زكزك يچلال كما يقولو اما رايتني كيف صنعت هذا وكذا اينين ايين دي تندسرو تملكتكن يچلال ايه ولو سو يون من يادرغوان وانجلون ياكبدبتال تنيش انكو بتون ليلانيو ومنها ايتها ونبي ستر الله بي ستر الله الله سبحانه وتعالى سلا شفنو بزي مزناغاتو ያላህን መዘናጋት ይችላል ማለት ነው። አላህ ያላህን መፈተር ይችላል ማለት ነው። አላህ እንደፈተረህ ለማወቅህ ማለት ነው። አላህ አላጋለጠህ ማለት ወንጀል ሰርተሃል ደግመሃል ሁለቴ ሶስቴ አይቶሻል አላህ ያቀብሻል ሰምቶሃል ምስጥረህን መታወራውን በስልክ መሰሪውን ቤትሽ መሰራውን ጓዳ መሰራውን ተደብቀ ይሁሉንም አላህ አላጋለጠም አላጋለጠንም በዚች ይሄን ይችላል ማለት ለምን አላህ ፈጠረኝ ምን ፈልጎ ነው ተውበት ፈልጎ ነው ማለት አለብ ይሄን ይችላል ብሎት ያላህን መሰጠር ይችላል ብሎ አደባባይ አውጥቶ ከዘከዘከው ከበደ ወንጀሉ በል እንደውም ኸዋሪጆች እንዲህ አይነት ሰዎችን ያከፍሯቸዋል ታቃላችሁ ኸዋሪጆች ወንጀላቸውን አደባባይ የሚያወጡ ሰዎችን ያከፍሯቸዋል ለምን ወንጀሉ አይማርለትም የሚል ሐዲስ ስላለ ማለት ነው መልእክተኛው ሰለላሁ ዐለይሂ ወሰለም ምን ብሏል ሁሉም ኡመቲ ሙዓፋን አውፍ ይባላል ኢላል ሙጃሂሪና ወንጀላቸውን አደባባይ የሚዘከዙ ሲቀሩ ወይነ ሚነል ሙጃሃራት ያሉ ወንጀልን አደባባይ ከመውጣት ነው አይዓመል الرجل العمل አንድ ሰው የሆነን ስራ ይሰራል بالليل ለሊት ይሰራትና ثم يصبح كذم يعني قال فقد ستره الله عليه الله ستره تنبر بذي لا فيقول انه ينيلال يا فلان انت ذليوي عملت البارحة كذا وكذا ما كان يكو هني ان سرر يلف لليت لال وقد بات يستر بسد يستره الله عليه الله سبحانه وتعالى ستره لت انغتو نبره ويصبح يعني قال السو يكشف ستر الله عنه የአላህ ስብሃነ ወተዓላ ሲትር የሚያነሳ ሲሆን ያደረን እሱ ራሁል ቡኻሪ ወሙስሊም ይሄንንም ስለዚህ ወንጀሉን የሚያወጅ አደባባይ የሚያወጣ ሰው ለሰው የሚዘከዝክ ሰው አላህ ወንጀሉን አይምረው ስለዚህ አሳንሰ አይተ ለሰው ችግርህን ወንጀልህን አላህ ይፈተረን ልታወጣ አይገባም ያላህን ሰትር ተጠንቀቅ ይሄንን ሌላኛው ወንጀሉን ከባድ የሚያረገው ወንጃዩ ለሰዎች አራያ የሚሆን ሰው ከሆነ ለሰዎች አራያ የሚሆን ሰው አስተማሪ ኡስታዝ ዓሊም አረን ጀማዓ ላይ ታዋቂ ሰዎች አራያ የሚያደርጉት መካሪ የነበረ ሰው ቤትም ውስጥ አንተ ሞዴል ተደርጋ አራያ የምትያዝ ሆነ ወንጀል ከሰራ ወንጀል ይከብዳል አንተ ከሌሎች ሰዎች ትንሽ እንኳን ብትሆን ለምን ከተባለ መልእክተኛው ሰለላሁ ዐለይሂ ወሰለም من سن في الاسلام سنة سيئة ብሏል አረ كان عليه وزرها ووزر من عمل بها بعده ምክንያቱም ይሄ ሰው አራያ ስለሆነ ሰዎች ምን ጊዜም እሱ የሰራውን ጥሩ ነው ብለው ይሰሩታል አይደል? በቃ የሰውጭ አደት ነው። ቁድዋ የሚያረጉት ሰው የሚሰራውን ነገር ይሰራሉ። የሚናገረውን ይናገራሉ። አቂዳ ያረገውን ነገር አቂዳ ያረጋሉ። ይገርማል። አሁን ትልልቅ ሰዎች ቢጣመሙ አብሮ በአሰ ይጣመማል። ታራ ሰው አንድ ሰው ቢጣመም እሱ ብቻ ይሆናል እንጂ የሚጣመመው። ትልቅ ሰው አንድ የሆነ ቢዳ ተናገረ ማለት እሱን የሚያደንቁ የሚያከብሩ ሰዎች ሁሉ አብሮት ይጣመማሉ። ስለዚህ ይላሉ ዓሊም የሆነ ሰው በተቻለ መጠን ወንጀልን መራቅ አለበት ከሰራም ወንጀሉ በጣም ምን መሆን አለበት ሰተር ማለት አለበት ይላል ከሰራው እንኳን እንደው ማንም ሰው ስለሆነ ተሸንፎ ቢሰራ አደባባይ መውጣት የለበትም አለበለዚያ ጉዱ ነው የሚከተለው ብዙ ሰው ስላለ ትንሽ ወንጀሉ ብዙ ተደርሳለችና በመልካም ስራው የሚከተለው ብዙ እንዳለ ሁሉ በመጥፎ ስራው የሚከተለው ይኖራል ስለዚህ እነዚህ ወንጀሎች ትንሽ ምላችን ብለን እናስማቸው ወንጀሎች ትልቅ ሊሆኑባቸው የሚችሉ አስባቦች ናቸው ይላሉ እሺ እናም ሸይጣን በዚህ ተስፋ አልቆረጠም ደስተኛ ይሆናል ስለሚያጠፋ ማለት ነው እሺ فلا تنخدعوا ايها الاخوتي بما يقدمه لكم اعداؤكم اتشهدوا اتتاللوا ማለት ነው اتتاللوا اتشهدوا بما يقدمه لكم اعداؤكم طلاتوቻችሁ በሚያመጡላችሁ ነገር ማለት ነው طلاتوቻችሁ ለእናንተ ወለእናንተ በሚያመጧቸው ነገሮች አትታለሉ فإما أن يكون في دينكم صلابة على ይላሉ ሁለት ምርጫ ነው ያላችሁ ልትቀበሉ ከሆነ ልትሸነፉ ከሆነ ልትቀበሉ ከሆነ ማለት ነው فتخيروا بينكم ومن تنحياونه شيء اعداؤكم فاما ان يكون في دينكم صلابه وين امنتاچو لاي تنكاري لينور نو تنكاري لينور نو امنتاچو لاي اماراچاچو لتن طلاتوچاچو فتنا مامطاتاچو ايقرم انانته جا يماطولاچو نغروچ ينورالو زم بلو اياواچو انانته اندتهنياچو ميتهيو انداي مسلاچو ميزروتن كيد تاقالاچو سلازي عندم مرچي ያላچو هينو ان يكون في دينكم صلابه تتحطموا عليها مكائد الاعداء يديناچو ላይ ጥንካሬ ሊኖርና تتحطم ማለት የምትንኮታኮትበት የሆነ ጥንካሬ ማለት ነው ልክ ስትመጣ የጣላቶቻችሁ የእናንተ ጠንካራ ሀርድ ስለሆነ የሆነ ጠንካራ ከሆነ ነገር ጋር የመጣ ነገር ሲጋጭ ምን ይሆናል? ይንኮታኮታል አይደል? አረ እንዴ ልክ እንደመጣ የመጣው ነገር ይንኮታኮታል። እሱን ለማጥቃት የሆነ አለት ጋር የሆነ ነገር ወርውራችሁ አለቱን ልታፈርሱ ብትመጡ ያ የተወረወረው ነገር ነው የሚሰባበረው። የምትንኮታኮትበት ይሆነ ምንድነው መካኢዱል አዳኢ የጣላቶቻችሁ ምንድን ሴራዎች የሚንኮታኮቱበት የሆነ ምን ይኖራችኋል? ዲናችሁ ጠንካራ ሊሆን ነው ያመጡ የሚንኮታኮቱበት የጣላቶቻችሁ መካኢድ ማለት ነው። ወፊኩም ቁወቱ ሸክሲያ በእናንተም ውስጥ ሊኖር ነው። አንዱ አማራጭ አላለቀም። ወኢማ የሚል እስኪመጣ ድረስ ቀጥል ዝም ብለህ ኢማ አለ ወኢማ እስኪመጣ ድረስ አንየኩነ ፊኩም አንየኩነ ወፊኩም ሊኖር ነው ቁወቱ ሸክሲያ ይሄ ስብእና ጠንካራ ስብእና ሊኖር ነው። ጠንካራ ስብእና ከሌለ ልፍስፍስ ከሆንክ የመጣውን ሁሉ ታዛዥ ለመጣው ባህል ሁሉ እጅህን ምሰጥ አጎብዳጅ ከሆንክ ዋጋ የለውም። አንየኩነ ፊ ዲንኩም ወፊኩም ቁወቱ ሸክሲየቱ ኢስላሚያ እስላማዊ የሆነ ስብእና ሊኖር ይገባል። ፈላ ተቅተዱነ ቢህም ስለዚህ በእነሱ ላትመሩ ማለት ነው። ፈላ ተቅተዱነ ቢህም ስለዚህ በእነሱ ላትመሩ ወላ ተግተሩነ ቢህም በእነሱም ላትሸወዱ ይሄ ከሆነ ወተተመሰኩነ ቢማ ካነ ዐለይሂ ከዛም ትይዛላችሁ አጥብቃችሁ እናንተ ትይዛላችሁ አጥብቃችሁ ቢማ ካነ ዐለይሂ አስላፉኩም አሳሊሑነ ቀደምቶቻችሁ ምርጦቹ የነበሩበትን አጥብቃችሁ ልትይዙ ነው። ከዛስ በዚህ ምን ታገኛላችሁ? በፋጥፍ ተደረጋያችሁ ፈተናወሉነ ታገኛላችሁም በዚህ خير الدنيا والاخره የዱንያንም ያኸራንም መልካም ነገር ታገኛላችሁ። አንዱ ምርጫችሁ ይሄ ነው። ወኢማ ገብታችኋል እሺ ጥሩ ወኢማ አለ በለዚያ ግን የዛ ተቃራኒ ነው። አን يكون الامر بالعكس ነገሩ በተቃራኒ ሊሆን ነው። ነገሩ በተቃራኒ ሊሆን ነው ማለት نسال الله السلامه الله ከዚህ ሰላም እንዲያወጣን እንለምነዋለን። ምንድነው እሱ ለይኑን في الدين ልትሆኑ ነው በዲናችሁ ስስ ማለት ነው። ለይን ማለት ስስ የቀደሙ ተቃራኒ ነው። ሰላባ የሱ ተቃራኒ ጠንካራ የነበረው ለፍስፍስ ልትሆኑ ነው በዲናችሁ። በዲናችሁ ለፍስፍስ ለይኑን في الدين ودعفون في الشخصيه ደካማም ልትሆኑ በሰብእና ደካማ ሰብእና ያለው ሰው አለ። ዝም ብሎ ለመጣ ሁሉ የሚጎተት ላጨበጨበ ካጨበጨበ ጋር ያጨበጭ የሆነ ፋሽን መጣ ቀልብ የሚያደርግ የሆነ አመለካከት መጣ ሰፍ ይላል ሞኝ ሰው አለ። እንደዛ አይነት ሰው ضعيف ሸክሲያው ስብእናው ደካማ ሰው ይባላል። ወንሂያሩን እንሂያር ውድቀት ማለት ነው። አማመል ሙሲራት ደግሞ ድክመት ይሄ ምንድነው ውድቀትም ነው። አማመል ሙሲራት አነቃቂ ፈታኝ በጣም ሞቲቬት የሚያደርጉ ነገሮች ሲኖሩ ማለት ነው። አልሙሲራት አነቃቂ ፈታኝ የሆኑ ነገሮች ይኖራሉ። ሸዋን የሚቀሰቅሱ ተቃራኒ ጾታ ሊሆን ይችላል የዱንያ ሊሆን ይችላል የተለያየ ቀስቀሽ ነገሮች አሉ አይደል? ሰዎችን ወደ ሆነ ነገር ለማስገባት እኮ አእምሯችን ሙዳችንን ወይም አስተሳሰባችን የሚሰርቁ ነገሮች አሉ። እነዛ ናቸው ሙሲራት የሚሏቸው። እነዛ ፊት ምን ልትሆኑ? ልትወድቅ ነው ልትንበረከክ። ገብታችኋል? ኢንሂያር ማለት ምንድነው? ኢንሂያር መውደቅ በቃ ኢንሂያር ማለት መውደቅ ማለት ነው። እነሱ ፊት መንበርከክ መውደቅ ማለት ነው። امام المثيرات فتبؤون فباءوا እንደማለት ነው። ከዛም ልትመለሱ ነው በምን بالصفقه الخاسره يكسر بهن غبئيت ልትመለሱ ነው። صفقه الخاسره يكسر هنا غبئيت ውሏቹ غبئيتاቹ ከሳራ የተሞላበት ይሆናል ማለት ነው። خاسره ምንድነው አይደል? المربحه هنا صفقه አለ አትራፊ ሆነ። ይሄ አትራፊ ሳይሆን ከሳሪ ሆነ የሆነ ግብይት ሊኖራችሁ ነው። ከዚህ ገብታችኋል? ልትገመው አዎ ልትገመው ስል ነው አዎ የምትሉት እንዴ? ገብታችኋል? ዝም ነው ወይ ኢማ ከሚለው ነው ወይስ ኢማ ከሚለው ከአንደኛው ነው? አንደኛው አዎ አለ ወይ ኢማ የኩን الامر بالعكس እሺ ለተሎ ፈጠን ካልኩ ችግር የለውም። ፈኢማ አንየኩነ ፊ ዲኒኩም ሊኖር ነው በሃይማኖታችሁ። አማራጫችሁ ሁለት ነው እንዳትይዙ እንዳትከተሉ እነሱም ብሎናል። ስለዚህ አለበለዚያ ግን ምርጫ ያላችሁ ሁለት ነው። ፈኢማ አንየኩነ ፊ ዲኒኩም በዲናችሁ ሊኖር ነው ሰላበቱን ተተሐጠሙ ዐለይሂ መካኢዱል አዕዳ ሰላባ ጥንካሬ ሊኖር ነው ተተሐጠም የሚንኮታኮተበት ይሆናል። ያጠንክ ጥንካራችሁ ያንቆታቁታል። ምንድነው እሱ? መካኢድ ለዓዳ የጣላቶቻችሁን ተንኮሎች የሚያንቆታቁት የሆነ ጥንካሬ እናንተ ጋር ሊኖር ነው። ወፊኩም ቁወቱ ሸክሲያ እናንተም ጋር ጠንካራ ስብዕና ሊኖር ነው። ቻሌንጅ የሚያደርግ ነገራቶች ሲመጡ ዝም ብሎ ብቻ ለመጣ ሁሉ እጅ የማይሰጥ ማለት ነው። ይሄ ስብዕና ቢኖረን እኮ አይደለም ሃይማኖት ዝም ብሎ ሰው መሆናችን በራሱ ዛሬ ሰዎች ያሉበትን እንስሳዊነትን አንከተልም ነበር። ሰዎች ኖርማል የሆነ ስብዕናቸውን ይዘው ቢቀጥሉ እንኳን ከይፈ ሰው እንዴት ተደርጎ ዛሬ ላይ ያለውን ራቁትነት፣ ዛሬ ላይ ያለውን ዝሙት፣ ዛሬ ላይ ያለውን ሰዎች ያላቸውን ስርዓት አልበኝነት እንዴት ይደግፉት ይችሉ ነበር? ኖርማል ስብዕና ቢኖራቸው ያ ስለሌላቸው ነው። እናንተ ጋር ጠንካራ የሆነ ስብዕና ሊኖር ነው። ምርጫችሁ ይሄ ነው። ዓለም ላይ ትወድቃለህ፣ ትሸነፋለህ። ዓለም እንደተሸነፈው እንደተንበረከከ አሽክሲየቲ ኢስላሚየቲ እስላማዊ የሆነ ስብዕና ፈላ تقتدون بهم فالنسو لا تمروا አላ ላታደርጓቸው እነዚህ አዳዎቻችሁ በቃል ተሸነፋችሁ ማለት ይሄ ነው። ወላ ተቅተሩ ነብይም በእነሱም አትሸወዱ አታለሏችሁ። ቢሸበራርቅ ምንም ያደርግ ዱንያን ቢያሸበራርቋት ምንም ስም ይፈልጉትም ቢለጥፉለት ስልጣኔ ነው ቢሉት አይሸወዷችሁ። ወተተመሰኩነ አጥብቃችሁም ትይዛላችሁ። ቢማ ካነ አለይ አስላፉኩም ሳሊሁነ ቢያሉበት በሆነው ቀደምቶቻችሁ ሳሊሆቹ አማራጫችሁ ይሄ ነው። ይሄ ከሆነስ ይሄን ካረጋችሁ ይሄው ፈተናወሉነ ታገኛላችሁ ነው። ፋአት የተደረገበት ምክንያት አለ። አቂባ የዛ ነገር ተከታይ ነው፣ የዛ ነገር ውጤት ነው። ቅድም ያለው ጥንክራ አለ አያዝ ፈተናወሉነ ኸይረ ዱንያ ወልአኺራ የዱንያንም የአኺራንም መልካም በዚህ ትጎናጸፋላችሁ። ተናወለ ማለት ተጎናጸፈ ነው፣ ጥሩ ቃል አገኘ ከሚለውም የበለጠ በአማርኛ ማለት ነው። ወኢማ አለበለዚያስ አንየኩነ አልአምሩ ቢልዓክስ ነገሩ በተቃራኒው ሊሆን ነው። ይህ ማለት نسأل الله السلامة الله كذي سلام يبلننا الله نطيق وعلن لين في الدين دكا ما بهيمانوت يتنكارا تكاراني ودعفهم في الشخصية دكا ما بسبئنا بسبئنهم دكا ما فري وانهيار أمام المثيرات انهيار وركة دمو النذي كسكاش نقروج عنك عكي نقروج فيت ستكارب النسو فيت هدادك أنو مالت تنبركاكي وداكي كهوناتشو በዚህ ደግሞ አያችሁ በፋጥ ተደረገ ውጤቱን አያችሁ። እንደቀደሙ እ ቀድም ፈተናወሉን አን ነበር። እዚህ ጋር ደግሞ በሱ ቦታ ምን አለ? ፈተቡኡነ ፈባኡ ቢገደብን ሌላ ቁርአን ላይ ፈባኡ ተመለሱ ማለት ነው። ትመለሳላችሁ ቢሰፈቀቲ الصفቀቱ ግብይት ማለት ነው። ምን አይነት ግብይት መሰላችሁ? الخاسره የከሰረችውን ግብይት ገተገበያይታችሁ ወደ ቤታችሁ ትገባላችሁ ማለት ነው። ከተወረ እንዲህ ከሆናችሁ መጨረሻችሁ ይሄ ነው፣ ፌለር ነው። ጠንካራ ሳትሆኑ ዝም ብላችሁ ፊት ለፊት ብትቀመጡ ይሄ ይመጣል ፈተናው። ምን ነው ያረጋችሁ? ምርጫ የላችሁም። ጠንካራ ሆናችሁ አልጠበቃችሁትም በሸክሲያም በዲንም ስለዚህ ይጥላችኋል ነው። ምርጫችሁ ለት ነው። በዚህ ዓለም ላይ ዝም ብለው መቆም የለም፣ ወደፊት ነው። ወደፊት ነው እንጂ ቆሜ ምንም ማለት አይደለም ብትል እዚህ ዓለም ላይ አሁን ያለንበት ላይ በተለይ አትችልም። ሰው ያንዳንዱ ነገሩ ምን ሆኗል? ተሳስሯል። ቤተህ ነው የሚመጣው ያንዳንዱ ነገር። ዳዕዋ ለማድረግ አንተን መፈለግ አንተ ሀገር መምጣት አይጠበቅብን ያንዳንዱ ነገር ቤት። ስለዚህ አንተ ሸክሲያ ጠንካራ፣ ዲነ ጠንካራ፣ ዲንሽ ጠንካራ ካልሆነ እንዴት ተደርገህ ትቋቋማለህ? ገብቷል፣ ወደድክም ጠላህም አንተ ጋር ይገኛል። ስለዚህ ያንን ተቀድም እንዳልነው ጠንካራ እንደ አለቱ ከሆነ ዲነ የመጣው መካኢድ ተንኮል አንተን ያነጣጠረው አንቺን ሊጠልፍ ያሰበው መረብ ምን ይሆናል? ተሰባብሮ እንኩትኩቱ ይወጣል ማለት ነው። ውጤታማ ሳይሆን እየከሰረ እየከሰረ ፌል ያረገ አንተ አላህን እስክትገናኝ ድረስ እያሉ ነው። አላህን እስክንገናኝ ድረስ እንቀጥላለን በስኬት ጉዞ በዱንያም በአኺራም። አለበለዚያ ከተሸነፍን ግን ቁል ኢላ አላህ ሱብሃነሁ ወተዓላ በል ኢነል ኻሲሪን አልለዚነ ኸሲሩ አንፉሰሁም ወአህሊሂም የውመል ቂያመቲ አላ ዛሊከ ሁወል ኹስራኑል ሙቢን ብለህ በላቸው። ኢነል ኻሲሪን የከሰሩ እኮ ማለት አለዚን እነዛ ናቸው። ሌላ ማን ይከሰራል እንደነሱ? አለዚን እነዛ ናቸው። ኸሲሩ አንፉሰሁም ምንንም ገንዘብ ያጡ አይደሉም፣ ነፍሳቸውን የከሰሩ ይሄ ኪሳራ ነው። ወአህሊሂም ቤተሰባቸውንም የከሰሩ ቤተሰባቸው የተወሰደባቸው ያጡ፣ ሚስታቸው የለችም ተወስዳለች፣ ልጃቸው የለም ተወስዷል። በዚህ ሙግትና በዚህ ኢዲዓ በዚህ ሸይጣናዊ ዳዕዋ ማለት ነው። የለም ሰው ባዶ ሆኗል፣ ቤቱን አጥቷል። ሙስሊም ነች ብሎ ሊያስብ ይችላል። ልጅ አለችኝ ይላል፣ ልጁ የለችም ውጭ ነች እሷ ሌላ ዓለም ላይ ሌላ ምን ውስጥ ገብታለች ሌላ ሙድ ውስጥ ገብታለች ከስሯል እሱ ልጁን ልጁ ሀብቱ ነበርች ከስሯል ልጁ ሀብቱ ነበር ከከሰረ ጉዟል ስለዚህ ቤተሰቦቻቸውን የከሰሩ ናቸው ወአህሊህም يوم القيامه የቂያማ ቀን ማለት ነው አላ ንቁ ወቁ ذلك هو الخسران المبين ይሄ ነው ትክክለኛ ግልጽ የሆነ ኪሳራ ማለት ሪከቨር የማይደረግ ኪሳራ ይሄ ነው አላ ንቁ ወቁ ذلك هو الخسران المبين ይሄ ነው ትክክለኛ የሆነ ግልጽ የሆነ ኪሳራ ويقول النبي صلى الله عليه وسلم نبيهم እንዲህ ብለዋል ይሄው ኪሳራውን የነገሩ ነው من تشبه بقوم فهو منهم نوع ከሰዎች ጋር የተመሳሰለ እሱ ከነሱ ጋር ነው ብሏል ስለዚህ አለበለዚያ ይሄ ነው ምርጫችሁ ስለዚህ ነው ولاننا ايا يلالو ايا اذا عشقنا كنشطن ማለት ነው ወይስ በነሻጣ ከተቀበለ اذا حببنا እንደ ማለት ነው اذا حببنا ከወደድን በጣም አንድ ነገር በነሻጣ ከተቀበልን ከወደድን كل جديد አዲስ ነገር ሁሉ በነሻጣ ምን ወድ ከሆነ سبحان الله وتتبعنا كتكفاتلن كلما ورد الينا يمطالن ሁሉ ለመጣለን ሁሉ عشق ያለን عشق ታቃላችሁ ማለት ይሄ ነሻጣ ያለን محبه ያለን ለመጣ ነገሩን ለጀዲድ ሁሉ አዲስ ነገር ቅልብ አዲስ ነገር ወደኛ እምናረክ ከሆነ كل جديدን وتتبعنا كتكفاتلن كلما ورد الينا ወደኛ የመጣውን ሁሉ من تقاليد من تقاليد غيرنا ሌሎችን አርአያ አድርጎ መከተል ለምሳሌ ወደኛ ይመጣው ይሄ ነው አርአያ አድርገን እንድንከተላቸው ይመጡ ነገሮች ነው አውጀበ ለና እኛ ላይ ያሰረደልናል ያመጣብ ግድ ያረግብናል ማለት ነው አውጀበ ለና ግድ ያረግልናል አንንሰበ እሺ አንናሲበ في تقليدهم እነሱን አርአያ ማድረግን ሙናሰባ ልንቆራኝ ከነሱ እነሱን አርአያ በማድረግ ልንቆራኝ ግድ ነው መቆራኘታችን አይቀርም ማለት ነው እነሱን አርአያ ማድረግን በቃ ቁርኝት አድርገን እንቀጥልበታለን ማለት ነው የመጣልን ነገር ሁሉ ምንነጥቅ ሆነ ምንወድ ከሆነ ታዲያ መውደድ ለምን ስለሚያስከትል መታዘዝን ያንን መቆራኘትን ያስከትላል ገብታችኋል እሺ ሀታ እንደው አሉ እስከ ربما نقلده من الباتم لنا ارى لنا رغاچونا موديل لنا درغاچو انچلالن فيما هم عليه الناس باللوبت نغر لاي من الضلالي طمت معناتنا في الاخلاق باخلاق بوداي اي طمتاچو اخلاق لاي ليون يشلال والعقائدي بامنات بوداي والافكاري بفلسفنا باملكاكد بذي كله من لنا رغاچو انچلالن ارى لنا رغاچو انچلالن سلازي فالانسان بسو لج لاي قد نو فالانسان ينبغي يسو لج قد يلوال واجب نو بسو لاي له ان يحافظ على ما كان عليه اهله بيتسوچ ያሉበትን አጥብቆ ይዞ ሊቀጥል قد يلوال يببلو على ملزيا سوچ ያመጡትን ነገር ሁሉ جديد جديد ነገር እየወደድን ዛሬ ሰው ኳስ ከመውደዱ የተነሳ ከዚህ ጋር ተያይዞ ያሉ ነገራቶችን ሁሉ እየወደደን በጣም ብዙ መንከሮች አሉ በነገራችን ላይ እዚህ ተቋስ የምታዩ ካላችሁ ቋስ የምታዩ ካላችሁ አዳም ምናልባትም ነገሩን እንዲሁ ዳርዳሩን ነካነካ አድርገነው ማለት ይሆናል እንጂ እዚህ ራስ ላይ ብዙ ነገር መነጋገር እንችል ነበር አንደኛ ግዴን መታጠፋበት ሁለተኛ የምትደግፈው ውጃሮችን ያላህ ስብሐ ወተዓላ ባሮች አይደሉም ናዲር ምናልባት ሊኖር ይችላል ናዲር ከዛው ጫመጸኞች ናቸው አመጽን ግልጽ ያደረጉ ሰዎች ናቸው ራሳቸውን አንዳንዶቹ ምን በል ሸይጣን ይያሉ አይደል ቀያይ ሸይጣኖች ይላሉ ሀከዛ አንተ ትደግፋለህ ቀያይ ሸይጣን አላህ ሱብሃነሁ ወተዓላ ኩ ህዝብ ሸይጣን ያላቸዋል ህዝብ ማለት ይፎዞ ማለት ነው ደጋፊ ማለት ነው እሺ ሸይጣን ይፎዞ ተሆናለ የሸይጣን ይፎዞ ሙስሊም ይሆናል አስቡት የሸይጣን ራሱን ሸይጣን ብሎ ማለት ነው እኛ ሸይጣን ብሎ ግማሾቹ በሆነ ታቦት ነው በሆነ ቡዲዝም ነው በሆነ ምናምን ነው የሚመለኩት ወይም ደግሞ እምነታቸውንና ምናልባትም ውድድራቸውን የሚያካሂዱ በዛ ገዛ ነው ሲያመጡ አስጠንቁለው ሲወስዱ አስጠንቁለው ሲሸጡ አስጠንቁለው ሲወዳደሩ አስጠንቁለው ዝም ብለ አንተ ውድድር ብቻ ነው አሁን ሰው የሚመስለው ስፖርት ብቻ ነው ስፖርት ብቻ አይደለም ስፖርት ብቻ ነው የሚል ሰው አሁን ይሄንን አሁን ላይ ያለውን በተለይ እግር ኳስ ወይም ደግሞ ይሄንን የተለያየ ሀገሮች ላይ ያለውን ጨዋታ ወይም ደግሞ ሊግ ማለት ነው ተሳስቷል በጣም በትልቁ ተሳስቷል ተንቢህ ልብ ለትል ይገባል ስፖርት ብቻ አይደለም ውስጥ ያሉበት ብዙ የእምነት ጉዳዮች አሉ ይሄ የለም አለ በትክክል አለ ከእምነት ጋር የተያዙ ጉዳዮች አሉበት ከጣዖት አምልኮ ጋር ከቡዲዝም ጋር የተያዘ አለ ዝርዝር ውስጥ ባንገባ ከአሁን ከምን አሁን የምትሉት በሚዲያ የሚባል ነገር አይደለም አይደለም ሰማጅ ቀያይ ሸይጣን አይባሉ ይባላሉ ታዲያ ቀያይ ሸይጣን ደጋፊ የሆነ ሙስሊም የለም የሸይጣን ማለት ነው لا حول ولا قوه الا بالله والله ነገሩ ቀላል ቢመስልም ግን ከባድ ነው حزب الشيطان እንዴት ሆነለ የሸይጣን ዲፎዞ ማለት ነው እዚህ እንዲሚግራራበትና ታራ ነው የሚባልበት ደረጃ አልፏል አሁን እሱ ማለት ዝም ብሎ ስፖርት ነው መዝናኛ ነው ምናምን የሚባልበት ደረጃ አይደለም ያለው አሁን ካሉ ነገሩ እዛ ላይ አይደለም ያለው ከዛ በጣም በላይ ነው ስለዚህ ቆም ብለን ልታስብ ይገባል ነው ስለዚህ ربما نقلدهم فيما هم عليه من الضلال في الاخلاق بسنه مغبر والعقائد سنه مغبر ما بزو بزو بسنه مغبر عقائد امنتوج والافكار አመለካከት ማለት ነው ፍልስፍና ፊሎሶፊ ምናምን የምትሉት ይሄ ሙድ ምናምን ይባለው ሁሉ እዚህ ውስጥ ይገባል فالانسان ينبغي له የሰው ልጅ ግድ ይለዋል አይ يحفظ على ما كان عليه اهله ቤተሰቦቹ ያሉበትን አጥብቆ ሊይዝ ሊጠባበቅ ሰዓት ሊይዝ ይገባል ቤተሰቦቹ የነበሩበትን الا ሲቀር ቤተሰቦቹን ያስነል ግን اذا كان مخالفا للشريعه إلا إذا كان مخالفا لشريعة مخالفة أسكاله ندرس بيتسويته بيتسويته أتون أتلقكو يا الله أتون شريعة مخالفة أسكاله ندرس بيتسويته بحال الله سرعات الله عدت الله لمد الله حياء الله ولو أنقوان بيتسوى درجة بيتسوى المافر بيتسوى المكافز ولا جن مفرات ميبالوز نقراته أصلا يسوى لجوش تفتر رباته في تروش نايته سرعات ما يزمى لتن قات أوت النت متينو بمسرته قات أوت النت متينو ሀይ አቢስነት መጤ ነው የሰው ልጆች አስላቸው መሰረታቸው አይናፈርነት ጥብቅነት የመሳሰሉት ናቸው ስለዚህ ይሄንን ሊጠብቅ ይገባል ነው ወልዋጅቡ አለ المسلم ያሉ مسلم በሆነ ሰው ላይ ዋጅቡ አይعتز بدينه ሶም አድርጉ ትንሽ አይعتز بدينه በዲኑ የበላይነት እዛ ሊሰማው ይገባል በዲኑ የበላይነት ሊሰማው ይገባል የበላይነት ዒዛ ሊሰማ ይገባል يعتز بدينه واجب የሆነ ሰው ሙስሊም ላይ ነው በዲኑ የበላይነት ويفتخر به በዚህም ምንድነው فخر ሲባል የተፈለገበት فرح ደስተኛ ሊሆንበት ይገባል ويفتخر بذلك الله سبحانه وتعالى فليفرح بالله لراسه بدينه ነው ذلك خير مما يجمعون هيك كله يتشاله سلونه ويفتخر بالدسته يገባል بهايمانته باسلمنا وان يقتصر على ما حده الله ورسوله الله سبحانه وتعالى ان ملكتنياو يجدبوت يهونو غده له ليجدب يجبال ويقتصر ليجدب يجبال بمن على ما حده الله ان ملكتنياو حد يدرغوت معناته يجدبوت بهونو غده ليجدب يجبال يهذه الدين القيم بذي تنكار بهونا هيمانوت الذي ارتضاه الله يا الله سبحانه وتعالى يمرطه يهونه لعباده لباروتش يمرطه يهونه حيوانات لي قتل لي يغبال كزي دنبر لي الفا يغبام فلا يزيد اياكم فلا يزيد فيه لا يكمر ولا ينقص ولا ينقص منه لا يقنص فلا يزيد فيه لا يكمر ولا ينقص لا يقنص منه كسو كاسلمنا وان يجعل امره قدوم باتقال لي يرج يغبال مبنيا على الاتباع በመከተል ላይ የሚገነባ መሆን አለበት በመከተል አለ ኢትባዒ ዲኑን በመከተል ነው እንጂ ራሱ ተፈላሳፊ ራሱ ፈጣሪ ራሱ የሆነ መንገድ ፈጣሪ ራሱ መንገድ ያበጅ መሆን የለበትም ተከታይ ነው መሆን ያለበት አላህ እንዲህ ብሏል አበቃ ላ አለ ኢብቲዳዒ አዲስ የሆነ ነገር በመፍጠር አይደለም ሊገዘው ይሄን ሃይማኖት ሊይዘው የሚገባው አለ ኢኽላሲ ላ አለ ኢሽራኪ ለአላህ ብቻ ጥርት በማድረግ እምነትን لا على الاشراك بشرك عدلم ان امنت لي زي ميجبو كالله قال لان بمغارات لان بمملك عدلم على ما يحبه الرحمن الله سبحانه وتعالى بميودو ملكون الله ان هيمانوت لي زي ميجبو انجي راسو بميمچو يسو طلاتوچ بميمچاچو عينت عدلم طلاتوچاچين يميودوسن اسلامنا عدلم مياز يالبن انيا مياز يالبن الله يودو الاسلامنا ايهننو مايت يالبن الله ما تدسوتنو على ما يحبه الرحمن لا على ما يحبه الشيطان شيطان يودون አይደለም እምነቱ ማረግ ያለበት ሸይጣንም የሸይጣንን ጓዶች አይደለም ደጋፊ መሆን ያለበት ወይ ህዝቡላህ ተሆናለህ ያላህ ህዝብ ያላህ ደጋፊ ወይ ህዝቡ ሸይጣን ተሆናለህ ቀደም እንዳልነው የሸይጣን ደጋፊዎች አሉ የዛ ደጋፊ ተሆናለህ ስለዚህ ይሄንን ልብ በሉ ወይም በጊ ግድ ነው አሉ ወይም በጊ ለሙስሊም ሙስሊም ለሆነ ሰው አሁንም አይደን በደጋሚ ግድ ነው አላ ይኩነ ላይሆን ግድ ነው መሆን የለበትም ምን ላይሆን ኢምአን ኢምአን ማለት አጎብዳጅ መሆን የለበትም ሙስሊም አጎብዳጅ ታቃላችሁ እ አጎብዳጅ ወይ እበላባይ ይሉታል እበላባይ ነው የሚባለው ሌላ ሲካል አጎብዳጅ ታቃላችሁ እበላባይ አሽከር ከኋላ ተከታይ ማለት ነው ይሄ አሽከር ከኋላ ተከታይ ማለት ነው የሰውች አጎብዳጅ አታቁም ፈዘናላችሁ አጎብዳጅ ታቃላችሁ አታቁም ደስ እሺ ታቃል እሺ ማያቃ ጎብደጅ አው ለጥቅም ቢኖር ማለት ነው እበላባይ ማለት እኮ እንደዛ ነው እንደው ይፈጥኝ የሆነ ነገር ባገኝ ለመኖር ለመኖር ቢሮ ቢኖር ስንት አለ ለመኖር ብሎ والله ዲንን የሚዋጋ ስንት ሰው አለ ለመኖር ብሎ በቃ መኖር ስላለብኝ ብቻ ለእንጀራው ለዳቦ ብሎ የነገ ያኸራውን ዲን ሙሐረባ የተያዘ ሰው አለ ይያወቀው ሳቅ የቀረው አይደለም ይያወቀው ይሄንን ነገር የሸጠና አስረክቦ የገባ ሞልቷል رسول صلى الله عليه وسلم سلتناغرو نو نسلم منو بيتش አይደለም ነገ ወደፊት ነብዩ صلى الله عليه وسلم يبيع دينه بعرض من الدنيا ብሏል ነገ ይመጣል አንድ ሰው ሃይማኖቱን በትንሽ የዱንያ ጥቅም ይሸጣል ብሏል ትንሽ የዱንያ ጥቅም እምነቱን ዜሮ አድርጎ ይሄዳል ሰው ይገባል እንደዚህ አይነት ሰው መሆን የለበትም ሙስሊም የሆነ ሰው ይሄ ሙስሊም የሆነ ሰው አላ ይኩነ ኢምአን የሆነ አጎብዳጅ መሆን የለበትም يتبعو كل ناعق የጮን ሁሉ ተከተል ማለት ነው። የጮ በዚህ ጋር በሲጮ እሺ ይሚል የሚከተል የሆነ ግዴ ሲባል አብሮ የሚጨፍር የሆነ ደይ ሲባል እንዲህ አይነት ሙስሊም መሆን የለበትም። ጠንካራ ስብዕና ሊኖር ይገባል። የራስ አቋም ሊኖር ይገባል። ይሄን ማን የመሰረተው ማን ያመጣው ምን ማለት ነው እስቲ? የትኛው ስልጣኔ ነው ይሄ ስልጣኔ የሚሆነው? ይሄ መጃጃል ነው እንጂ። ስለዚህ ለጮው ሁሉ አጎብዳጅ ካለው ጋር አብሮ አንድ ቀነች ምን አለበት ዘና እንበል አንዳንዱ እኛ ቲሸርቱን ብቻ እንለብሳለን እክትላጥ ውስጥ ግን አንገባም ይላል አትተዛት መሳሰል ቲሸርቱን ብቻ ለብሰን እክትላጥ ውስጥ ሳንገባ እላችን ላይ ሳናስፈርም ወንድ ወንዱን ብቻ እናስፈርማለን ወንድ ወንዱ እንደዚህም አለ እንዲህም ያላለ ይሄ ምን ጠጋጠጋ ነው ምን ስለሆነ ነው እሱ ምን ስለምታገኝበት ነው ስለዚህ ወኢላ መሩ ቢላግዊ መሩ ኪራማን ክብረን ጠብቀህ ኑር ክብር እንዳታጣ ዝቅ እንዳትል ከደረጃ ደረጃ ከፍ ስላል አይመጠነኝም ነው ማለት ያለብህ አንተ ይሄ ደረጃ ሌላ አይመጠነኝም ከደረጃ ይዘቃልልም አይደል አንተ ደረጃ አንድ ሆኖ ወደ ደረጃ ዝቅ ታለን እንደዛ መሆን የለበትም ደረጃዬን አይመጠነኝም ነው ማለት ያለብህ አንቺም እንደዛው ትክክለኛ ሰብእናና እስልምና ካለን ነው ይሄ ካለን ጠንካራ እንሆናለን ይመጣ ነገሩ ላይ በገረን እንዳንዶ ማስከታይ ነው ምን ሆኖ አራያ ነው ምን ሆኖ ያንን እነሱ የሆኑትን መሆን ቀላል ነው ማንንም ይሆናል ምንም ብርቅ አይደለም ማንንም ይሆናል ጠንካራ ሆኖ ግን እስልምናና ሰብእናን ይዞ መቆየት ግን ጥቂቶች እንጂ አይችሉትም ፈተናው በተለይ ሲጋረጥ አብለጭላጩ ነገር በጣም ሲበረታ ራሳቸውን ቆጥበው የምታልፈውን ቀን የሚያፈልጉት ጥቂቶች ናቸው የምርቃታቸው ቀን ገና ምርቃቱ ቀን ሳይደርስም በጣም ጉድ ነው ገና ወከባ ነው ምንድነው የሚፈጠረው መመረቅ ማለት ምንድነው ቀን ምን ማለት ነው መመረቅ ማለት ምን ማግኘት ማለት ነው ሱብሃንአላህ የሆነ የተለየ ነገር ውስጥ መግባት የተለየ ነገር ማድረግ አይደለም በቃ የሆነ የህይወት አንድ መርሃላ ነው የሆነ ነገር ውስጥ ገብቶ የሆነ ነገር ውስጥ ይወጣል የሆነ አሁንም ገና ወደፊት የሆነ ነገር ይጠብቃል ከዛ የሆነ ነገር ታረጋለ ይሄ በቃ የህይወት መርሃላ ነው እንጂ ሆነ ሌላ ተአምር አድርገ ማብቂያውን መጀረሻውን መነሻውን አድርገ ዛሬ ያላለቀ ነገር ለዛሬ ያልሆነ አይሆንም ስለዚህ ዛሬ እንደምንም አብጂም አምጪም አላህን ለለፋትብል የሚያልፍ ቀን ይላል አንደም ምን እንደሚያልፉ ምንም የተለየ ነገር አልፉ ያለፉትም ያው ረስተውት በራሳቸው ጉዳይ ቢዚ ናቸው ስለዚህ ቀን የሚያስብልን ስለዚህ ተጠንቀቁ ቀላል ነገር ብዙ ዋጋ እንዳያስከፍልን አኸራ ላይ ማለት ነው እናም እንዲህ አይነት ሰው يتبعو كل ناعق መሆን የለበትም በል እንዲያው ማሉ እንዲያው ينبغي ግድ ይላል ማለት ነው ያስፈልጋል አይንሻ أن ينشئ شخصيته الشيء ليصدق ليانور مالتنا أنشأ ينشئون لك ينشئ شخصيته سبع النون ليصدق سبع النون ليانورو يقبل بمن ليانورو ليانورو يقبل سبع النون بمن ليانورو يقبل على مقتدى شريعة الله سبحانه وتعالى بالله سبحانه وتعالى شريعة فرد شريعة أقوى منا أقبابنا أيهز بس ذا مسارة ليانورو يقبل مالهم حتى تكون له العزة من اندي نورو يبلاي النتي نورو زند والكرامة كبر نورو زند في الحياة الدنيا والآخرة بدنيا بآخرة مهين يبلاي النت إن كبر يطبق زند بذو كبر أنت تطبق عنه بذو لا تداره نجا قطمنا سعاف يلو يفاق وطمك نوم التون عنجي من دزو عنجي تنزلات زلا يو عند تنزلات زلا نميكارو يهل تاك كبر أنت تطبق عنه بدنيا بآخرة مهالا من امترتر كبرات شون يميطبقوا زاية تكيتوش بوهنو بسعاد ود تون الله مالتنا هذا خذ هذا عند مالتنا يا زنجديس كوني نقركو هنو مالتاتيو شاكو يابوكونا نترشاني هذا مالك خذ هذا اسكوني يازكو يا نقركو نيازي اسكوني مكركو حتو نيازو اللي من دات رسولنا واسأل الله بس اسأل الله نتأيكو اللو بأسمائه بسموتو وصفاته الحسنى بامارو بامارو يهونو ماراتو تشن سموتشن تمر مالتنا أن يرينا الحق اندي أساين حقا حقا ونتا درقو اندي أساين ويرزقنا اندي وفقنا اتباعه يعني حق مكثلنا اندي وفقنا الله نلمن والله على بلزا سلا ساين بيشالا نكثل انجلال كتاب سلا قراتي بيشالا تقبرو تشلال لا يشلال نقبرو انجلال الله يعني اندي وفقنا ولمن اللبن حقا أساين حقا دمو لرزقنا الله نلمن والله أن يرينا الحق حقا ويرزقنا اتباعه ويرينا الباطل باطل دمو مطفو النقر دمو مطفو عدرقون دي أساين ويرزقنا الاجتنابه اندي وفقنا السن مراكن الله اندي وفقنا كسن دي عرقن انيان باطل انيان مادو لمادو اندي عرقن مالتنا كذا مسمر كذا مندر كذا سفر الله نسان دي عوتان استفاسبات شنن يتمرك استفاسب ينورنا لهم تلقو جقب أكالات شنن من البات انقو عدرقنو أسفل لهم الارض ግን የተማረከ አስተሳሰብ አለ ልብ የተወሰደ አስተሳሰብ አለ ሰዎች ይማረኩን አመለካከት አለ ያ አመለካከት ምንድነው የነሱንና የነሱን መንገድ የተሻለ ስልጣኔ ምናምን አድርጎ ማሰብ ይሄ የጥፋቱን መንገድ ስልጣኔ አድርጎ ማሰብ ለዱንያም ለአኺራም የማይሆነው የ ተበላሸ መንገድ ማለት ነው ስለዚህ አላህን እንዲያርቀን እንጠይቀዋለን ወአን የጀዓለና እንዲያደርገንም هداة مهتدين هداة مريوج مهتدين يتمران مريوج هداة مالك مري مهتدين إن جام تمرتن من مرام على ثم هداة مهتدين وقادة مصلحين قادة مالك أرعي على ثم قادة مصلحين أستكاكا يهونوا أرعي وجه بما هبرا سبوست ببيتات شنوست بقبيات شنوست بما سألت بوتوج لسووج قعدت مالت قدوة يمنهون عرأة موديل يمنهون أستكاكيوج يتفلشون من أستكاكي لمن مسألتو رسول صلى الله عليه وسلم طوبى للغرباء يالوث للنزي سووش أبيت دسسيلو أبيت انديت عمارة جنة الله تشو غرباء وچانو غرباء وچ الذين يصلحون ما أفسد الناس النزا سيبلشون من أستكاكيو نجو يتفلش بيتسب يتفلش مهابرسب يتفلش زمد متستكاكي من أستكاكي الله اندي عرقل تصنوا فتاريوش بحق لي اندي عرقنا الله ان لمن والي عند سو لسو في بكال بتككل الله قرات عرقنا بي من دراجين بي سفراجين بزبوتانو من نيدو كتلا اي هاقر انيا مالك توبيا انو من نوكلو من الوال بالنهيد ايان دان داجين اندو بحل نبتنا كاري من الوالباتم كذين ببلتك انقرن نقرون تو فرستنو يعني بكا دين لي طورو يهونو سووش مكاكل مون اللبين ويم ديانز تصنوا مفطر اللبين بكا يهوني نقر ما رقى اللبين بلا كقردك فإن شاء الله تعالى الله يجزى لوك نقر ما الله يستكاكل الله مساقاتشو نقراتشو نعمشاشتو طورو سو اندتون لعلى رقيه جلال الله الذي كهوني هنا قراتي هنا عطوان ميزا اللبين نطورو نيا سووش كوباتي للمان قسم يبوتو يتربة ثبتونو قنزباتشو نيوتقلو قشاتشو نيسوالو يتلياجي نقر عرقلو በጣም አንድ ሰውዬ ይገርሙ ከአሜሪካ ሊመጣው አሉ የሆነ ስልጤ ዞን ውስጥ ነው ያለው ሰውዬው ከ1979 ጀምሮ እስከ ዛሬ ድረስ የሚያደርገውን ስራ የሚሰሩትን ስራ በጣም ትታጀባላችሁ አማርኛ እንግሊዘኛ ሌላ ቋንቋ አያወራም የሚያወራው ስልጥኛ ብቻ ነው ለምዶ የመጣው ከዛ ማለት ነው ምን ለማድረግ ወንጌልን ለመስበክ የሚያደርገው ያንን ነው የሚያወራው ስልጥኛ ነው ሴቶቹ ለምንድን ለሰዎች ለገበሬዎች የሆነ ነገር ይሰጣል ያንን ሲያመጡ ምንድነው በግ ነው የሚሰጣቸው ፍየል ፍየሉን አንድ ከወለደ ለሱ አንድ ሁለት ለሁለት ነው ሁለት ከወለደች አንድ ለሱ ነው ከዛም እንደሚያደርገው ይሸልማቸዋል ሬዲዮ የሚሸልማቸው ሬዲዮ ሌላ ነገር አይሰራም ሰዎቹ እንደሚያወሩት ማለት ነው የሚሰራው ከኬንያ የሚተላለፍ አንድ ጣቢያ አለ በስልጥኛ ቋንቋ የሚተላለፍ የወንጌል ሰበካ ነው ምንም ነገር አይሰራም ገብታችኋል ስለዚህ እኔ ሰውየው የጻፈው ሰው ከ1979 ጀምሮ አቋለሁ ነው ያለው እንግዲህ አላህ ሙስሊም ነው ስለዚህ ይሄ ምንድነው ምን ልላችሁ ፈልጌ ነው አህሉል ባጢል ባለፈው ምናልባት ሸክ ሰይድ ሲናገሩ የሰማችሁትን ታቃላችሁ ወደ 50 አመት ነው ስንት አመት ቆይታ አንዲት ሴት አፍሪካ ውስጥ ለመስበክ ማለት ነው ያሰለመቻቸው ሰዎች በሺዎች እንዲቆጠሩ ናቸው ግን ምንም አልሰራውም ነው የምትሏሉ ምንም አልሰራውም ያከፈረቻቸው ሰዎች እንዳሉ ሆኖ ማለት ነው ስለዚህ ያ እንዳለ ሆኖ ቢያንስ እንኳን ለዚህ አይነት እንደው የተወሰነ ሰው እንኳን ለመቀየር የተወሰኑ ሰዎችን ለማስተካከል ግን ቆራጦች መሆን አለብን በኢንሻአላህ ተዓላ አላህ ያግዘናል በየአካባቢያችን በየቦታችን ስለዚህ አላህን ምን ጠይቀው እንዲህ እንድንሆን ነው አሉ አስከታይ አስተካካዮች ማለት ነው ስለዚህ ይሄንን አላህን መለመን አለብን ከልባችን ወቃደተን ሙስሊሂነ ወአን ዩነጅር ቁሉበና አላህ ሱብሃነሁ ወተዓላ እንዲያበራ ማለት ነው ያው ነው ነወረ እንደ ማለት ነው አላህ እንዲያበራ ልባችንን ቢልዒልሚ በእውቀት እንዲያበራልን በእውቀት ብርሃን እንዲሞላልን ልባችንን ጠይቋል ወልኢማኒ በኢማንም ይሄ ቢሆን ኑር በኑር ምን ማለት ነው ወአላ የጅዐለ ማዐለመና አላህም እንዳያደርግብን ያስተማረንን ነገር እንዳያደርግብን ወባለን ዐለይና በእኛ ላይ ነገ ምን እንዲሆን በእኛ ላይ ጥፋት መቅሰፍት ማለት ነው ወባል ማለት መቅሰፍት የተማርነውን መቅሰፍት እንዳያደርግብን ከእውቀት ጋር ያጠመማቸው ብዙ ስላሉ ወአደላሁ አላሁ ዐላ ዒልሚ ከእውቀት ጋር ያጠመመዋል እንዳይሉ አላህ እንደዛ እንዳያደርገን እንለምኗል በእውቀት ቀልባችን እንዲሞላው ከዛም ደግሞ ዒልማችንን አላህ የጀዐለ እንዳያደርግብን ማዐለመና ወባለን ዐለይና በእኛ ላይ ውድቀት ክስረት መቅሰፍት እንዳያደርግብን ወአን የጀዐለ እንዲያደርግልንም አልዓመለ ስራችንን እንዲያደርግልንም እንለምኗለን ኻሊሰን ሊወጂሂ ለሱ ፊት ጥርት ያለ እንዲያደርግልንም እንለምኗለን ሙዋፊቀን ሊመርዳቲሂ እሱ ለሚወደው ነገር የገጠመም እንዲያደርግልን አላህ እንለምኗለን ወአን የጀዐለ ሚን ሃዚሂ ልኡመቲ ከዚችም ኡማ አላህ እንዲያደርግ እለምናለሁ አሉ ከዚች ኡማ ውስጥ ምን እንዲያደርግ ጂለን ትውልድ እንዲያደርግ ጄኔሬሽን ማለት ነው ጂለን ትውልድ እንዲያደርግ ዓሊመን ቢአሕካሚ ላሂ የአላህን ፍርዶች በትክክል የሚያውቅ ማለት ነው ሓፊዘን ሊሑዱድ ላሂ የአላህን ገደብና ሸሪዓን ጠባቂ የሚሆኑ ጄኔሬሽን ወይም ደግሞ ትውልድ አላህ እንዲያፈራ እንዲያወጣ እለምኗለሁ ቃኢመን ቢአምሪ ላሂ የአላህን ስብሓነ ወተዓላ አምር የአላህን ትእዛዝ የሚያቆም የሚያስቀጥል ማለት ነው ሃዲየን ሊዒባዲላሂ መሪ የሆነ የአላህን መሪዎች ማለት ነው ኢነሁ ጀዋዱን ከሪሙን እንደማለት ኢን ይላል አይደል ኢነሁ እንደማለት ነው ሀጨምሩለት ኢነሁ ጀዋዱን ከሪም እሱ አላህ ስብሃነሁ ወተዓላ ጀዋድ ለጋ ምንድን ጀዋድ ነው ማለት ለጋስ ነው ማለት ነው ከሪም ነው ደግሞ ቸር ነው ይሄን ማድረግ አያቅተውም ጀዋዱን ከሪም ነው ማለት አሁን ያልኳችሁን የመጠንካራ የሆነ ጂል ትውልድ ማፍራት አላህ አያቅተውም ጠንካራ ሰዎችን አላህም ስብሃነሁ ወተዓላ እኛን የነሱ አካል እንዲያደርገን እንለምናለን የዚህ ጠንካራ ጂል ማለት ነው እኑ ሰይሚን የለመኑለት የሆነውን ጠንካራ ጂል አላህ ዱዓቸው እንዲቀበላቸው የዛም አካል አላህ እኛን እንዲያደርገን እንለምናለን ወልሐምዱሊላሂ ረቢል ዓለሚን የአላህ ምስጋና ለአላህ ሁሉ ይገባል ወሰለላሁ ወሰለመ ዐላ ነቢይና ሙሐመድን ወአሊሂ ወሰህቢሂ አጅመዒን ይላል ተመት ቢዐውኒላሂ ተዓላ እንግዲህ ከዚህ በኋላ ምናልባት የኢብኑ ተይሚን ፈትዋዎች አሉ እነሱንም እናያቸዋለን ጥያቄና መልሶች ተጠይቀው የሰጧቸው መልሶች ናቸው እንጂ ሪሳላዋ ሰው ጂሃድ እዚህ ላይ ነው የምታበቀው ከዚህ በኋላ ያለው የእሳቸው ጥያቄዎች ወሳኝ የሆኑ ጥያቄዎች ተጠይቀው የሰጧቸው መልሶች ናቸው ይህንን ኢንሻአላህ ያው ፕሮግራሙ እንደቀጠለ ይሆንና እናያለን ማለት ነው والله اعلم وصلى الله على محمد وعلى اله وصحبه وسلم